تسليما كثيرا. أما بعد، عن عمر بن الخطاب رضي الله تعالى عنه. السلام عليكم يا جماعة. خير إن شاء الله، خير، جزاكم الله خير. عن عمر رضي الله عنه، إن شاء الله الله تعالى زاري من معروك 40 نووية واتينا الحديث نومانتنا. اسمي عمر بن الخطاب الحديث رضي الله عنه قال: بينما نحن جلوس عند رسول الله صلى الله عليه وآله وسلم عند جزي الله ملك تميع جابر عرف بلن وچه بلن عرف ترقن يالا عالو عمر بن الخطاب نحن تاريخون يمارود إذ طلع علينا رجل عند سويه بدنجت بك على شديد بياد الثياب يلبسوا لبس بتعام نجح ونانو نجح النتو دمو بتعام قلس يعلنو مالت لبس هلو مالتنو سديد سواد الشعر أقرو دمو بتعام تقر النتو بتعام برتنو مالت أي أنه شاب أثر السفر يجوزو ويم يسفرك فانا أثروا ملكته يلبتم. لماذا؟ لأن ثيابه بيضاء يلبس لبس نجنو وشعره أسود ليس فيه غبار. عند الزهدمو قشاشا ويم دمو عند الزهد أبوارا يميبالو نجرنا جوزو لي بس أعطو جوزو سف مسافر لي ويم جوزو نجرنا لكستو يميشرف نجروش يلو لا يرى عليه أثر السفر لأن المسافر في ذلك الوقت يرى عليه أثر السفر بس أعطوا يمبروت مسافروش بقراتش يمقوازوسوش عندهنو فيكونوا أشعاث الرأس راسو يتقوط عطارنا مغبرا عبارة يولي لبت نو يميهنو مكنياتهم تقليديا نبرو لا قوزو يمتك مباتش مجروش مالتنو لا يعرفه أحد منا كنيا معنم لا يعرفه منا أحد كنيا وسط معنم يميوك ويلم مالت أي وليس من أهل المدينة المعروفين مدينة كارلو تسوى تشاندو عدلم فهو غريب روك سومهون وقرصنون إذا لنسوا أسقر رماتشو كوش أقر يمتعنا وندايلو كوش أقر ممتعتون يميا ملاكتنا قر يلم مكنياتهم كوتش أجر بيمت عنورو يا سفرو ويم دمو يجوزه ملكت برسو لا يجلس هنا بيتنا بر معلتنا يا مدينة سونون داي بالدمو يا مدينة سواد اللم روك نوس وعلى يروك أجر سومه هنا جلسنا مكنياتهم كين ما يوقع اللم حتى جلس إلى النبي صلى الله عليه وآله وسلم مالت أي أن النبي صلى الله عليه وسلم قام التوس كتك أمت أدرسه فأسند ركبتيه هلت قلبتوشن أستقى إلى ركبتيه ودنبي صلى الله عليه وسلم فيت لفيت مالتنا ووضع كفيه على فخذيه يهم سوية الجوشن هلت قلبتوشا كابلي ودلي كفبلو الجوشن أسكمت عجو رأس قلبت لي مالتنا مالت أي فخذ هذا الرجل وليس على فخذي النبي صلى الله عليه وسلم رأس الجلجة وهذا من شدة الاحترام نبي صلى الله عليه وسلم باحترام مكبر يمي الملاكت أكمامتنا مالتنا بسم الله وقال سويهم بمكتل على يا محمد فمحمد هو يعلى دمو ولم يقل يا رسول الله يا رسول الله على العجوم ليهيمهم أنه أعرابي قد أريمهنون اندي تأرد ترونهم عندك قد أريمت تجفاتو በደውዮቹ ሲመጡ ነበር የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ያ ሙሐመድ ይሉ ነበር ያ ረሱላህ አይልም ከተማ እንዳሉት መዲና እንዳሉት لأن الأعراب ينادون النبي صلى الله عليه وآله وسلم باسمه فقطت باسمهاتهم نبروا متعرض وأما أهل الحضر فينادونه بوصف النبوة أو الرسالة عليه الصلاة والسلام عبروا تنبروا تزايا للصحابة كهون يا رسول الله يا نبي الله نميلوت يعرفون يعني يا اللهم لا تجعلوا دعاء الرسول بينكم على الله የመልእክተኛውን ጥሪ እርስ በርሳችሁ አታድርጉ ከዱዓኢ ባዕድኩም ባዕዳ انما اسم يشعر بالنبوة والرسالة ይሄ ግን ገጠሬ ስለሆነ ያ መሐመድ ምክ ገጠሬ ለመምሰል ስለሞከረ አፍወነ ነጭ اخبرني عن الاسلام اي ما هو الاسلام اخبرني عنه اسلمنا ማለት ምን እንደሆነ ንገረኝ ብሎ ጠየቃቸው ይሄ ሰውየው ያአላህ መልእክተኛ ሰለላሁ ዐለይሂ ወሰለም فقال يا الله ملكتني قالت الاسلام مسلمنا بلو ማለት ان تشهد ان لا اله الا الله كالله بستقر بتفككل يملك املاك على منورو لتمسكر نو وان محمدا رسول الله نبي صلى الله عليه وسلم يا الله ملكتني مهناچوم እንዲሁ ان تشهد بلو ማለት اي تقر وتعترف بلسانك وقلبك فلا يكفي اللسان بل لا بد من اللسان والقلب مالت اي تقر مالت بملاس لترنغا وتعترف بلسانك وقلبك بلبهم بملاسهم يا اللهن عندنتنا يا نبي صلى الله عليه واله وسلم ملكتينت لتمسكرنا فلا يكفي اللسان بملاس بيتشا مالته عبقاقم بل لا بد من اللسان والقلب ملاسهنا لبه ሁለቱ አንድ ተጣምሮ ነው اشهد ان لا اله الا الله وان محمد رسول الله مالك ያለብህ ማለት ነው ተሩካር ሆኖ በስተቀር وهم يعلمون الناس ያወቁ አስለን ከማዕሪፋና ከውቀት ጋር ከሹሁድ ጋር ካልሆነ ሸሃዳ ሊባል አይችልም ማለት ነው وان محمد الرسول الله ايوه تشهد ان محمد الرسول الله لاحظوا عند عند سوتش يميطيقوت ولم يقول اني رسول الله ማለት እኔም ያአላህ መልእክተኛ መሆኔ ልትመሰክር ነው ሳይሉ ልክ እንደ ሩቅ ሰው አድርገው መሐመድም ያአላህ መልእክተኛ መሆኑን ልትመሰክር ነው አሉት። ما ان السياق لانه يخاطبه لكن اظهاره باسمه اوكد واشد تعظيما ማለት የነብዩ ሰለላሁ ዐለይሂ ወሰለም ጊዜ አሽሃዱ አላ ኢላሃ ኢላላህ ወአንኒ ረሱላላህ አልነበረ የሚሉት ወአንነ ሙሐመደ ረሱላላህ የሚል ነበር የሚሉት ማለት ነው። ወቱቂመ ሶላት አይ ተእቲ ቢሃ ቃኢመተን ታመተ ሙዕተዲላ በትክክል አድርገህ ሶላትን ልትሰግር ነው። ወቱእቲ ዘካት ዘካን ልትሰጥ ነው። وتصوم رمضان رمضان عند مولد صومنا وتحج البيت اي تقصد البيت لاداء النسك عباده على مسرات دمو بيت الله ود بيت الله لتهرنو ما ان استطعت اليه سبيلا ودذا بوتالا يمهر كشالك انت غزون كشالك قال صدق يا الله ملكتني صلى الله عليه واله وسلم يهن سيدوت اونت تناغرهال اونت كنو علاچو سبحان الله من عرفساچون فعجبنا بتام جرمن قالو يسالوه يا الله ملكتني صلى الله عليه واله وسلم يطيقاچوان ويصدقوه እንደገና ደግሞ ልክ ፈተና እንደሚፈትን አይነት ሰው ነው። ትክክል ተናግረሃል ይላቸዋል። እንዴት ነው ብለን ገረመን አሉ ዑመር ብን ኸጣብ ረዲየላሁ ዐንሁ። አነ ዒንደሁ ዒልመን ሳቢቀን ካሁን በፊት እውቀት አለው ማለት ነው። ቢአነ ሀዘ ረጁል ማለት ያኒ ካሁን በፊት አውቆታል ማለት ነው። ያንን ነገር ትክክል ተናግረሃል። ወሊሀዘ ተዓጀበ ሰሓበቱ ከይፈ የስአሉሁ ወዩሰዲቁሁ እንዴት አድርገው ነው ትክክል እውነት ነው ትክክል ነው እያለ እንደ ፈተና ነው የሚፈትናቸው በሚል ደነቀን። እና እነዚህን አምስት ነገሮች ኢስላም የሚባሉት ነገሮች ወይም የእስልምና ማዕዘንቶች እነዚህ እንደሆኑ ነገራቸው ማለት ነው። አንደኛ አሽሀዱ አላ ኢላሀ ኢላላህ ወአነ ሙሐመደን ረሱሉላህ ከአላህ ሱብሓነሁ ወተዓላ ውጭ ምንም ነገር መመለክ እንደሌለበት የሚያመላክት ቃል ነው። እንደሚታወቀው ይሄ ላ ኢላሀ ኢላላህ የሚል ሁለት ሩክኖች አሉት፣ ወይም ደግሞ ሁለት ማዕዘንቶች አሉት። አንደኛው ነፍይ ሲሆን ሌላው ደግሞ የኢስባት ሩክን ነው ማለት ነው። ላ ኢላሀ ያለው ውስጡ ነፍይ ሲሆን ኢላላህ ያለው ደግሞ ኢስባት ማለት ነው። ነፍይ ማለት ከአላህ ስብሓነሁ ወተዓላ ውጭ ላለ ነገር አምልኮን አለመስጠትን የሚያመላክት ነው። አይ ላ ማዕቡደ ቢሐቅን የምንለው ኢላላህ የምትለዋ ደግሞ ሁለተኛዋ ክፍል ኢስባት ማለት ባርነትንና አምልኮት መገዛት የሚባለው ነገር ለአላህ ስብሓነሁ ወተዓላ ብቻ ማረጋገጥ፣ በእነዚህ ሁለት ማዕዘንቶችን ውስጧ ታካትታለች ማለት ነው። ይህንን የሚያመላክቱ ብዙ የቁርአን አንቀጾች አሉ ማለት ነው። አላህ ስብሓነሁ ወተዓላ ምን ይላል? ወላ ተድዑ ማዓላህ ኢላሃን አኸራ ከአላህ ጋር ምንንም አምላክ ምንንም አታጋራ ይላል አላህ ስብሓነሁ ወተዓላ። ለምሳሌ ምን ይላል አላህ ስብሓነሁ ወተዓላ? ወመን የክፉር ቢጣዖቲ በጣዖት የሚክድ ወዩእሚን ቢላህ በአላህ የሚያምን ፈመን የክፍር ቢጣዖት ያለው በጣዖት የሚክድ የሚለው ነፍይ የሚለውን ሲያረጋግጥ ወዩእሚን ቢላህ የሚለው ደግሞ ኢስባትን ያረጋግጣል ማለት ነው። አልሙሂም አቂደቱ ጣሐውያ ላይ በበለጠ ስለተነጋገርንበት የዚህን ሁለቱን ሩክን ጉዳይ ላይ አሁን እዚህ ብዙ ማብራራት አያስፈልግም። ኢንሻአላህ እዛ ቦታ ላይ ሰፋ አድርገን ስለተነጋገርንበት ማለት ነው። محمد رسول الله مالت دمو محمد الله ملك تمي صلى الله عليه وسلم هنا اتشونم لتمسكرنا الله سبحانه وتعالى من على سورة البقرة سنجر فبعث الله النبيين مبشرين ومنذرين الله سبحانه وتعالى ملك تمي تشلاك مبشرين عبساري عدرو آمن بوحدانية الله واتبع واقتفى أثار الرسول የአላህን አንድነት የተቀበለና የመልእክተኞችን ተግባር ለተገበረና አላህንና መልእክተኞችን ለታዘዘ አብሳሪ አድርጎ ላካቸው። ወሙንዚሪነ አስፈራሪና አስጠንቃቂም አድርጎ ላካቸው። ሊመን ከፈረ ቢላሂ ወሩሱሊሂ በአላህና በመልእክተኛውና በመጨረሻው ቀን ለካደ። ወአንዘለ መዐሁም ልኪታበ በመካከላቸውም አብሯቸውም መጽሐፍትን አወረደ። ቢልሐቅ በእውነት ليحكم بين الناس فيما اختلفوا فيه عدالة الله يا الله فتهاوي مهنو وعليكم السلام ورحمة الله وبركاته أبو مكتاك الله يا الله سبحانه وتعالى عادل مهنو فتهاوي مهنو يقتدي أن يبعث رسولا ملك تنيان ملاكو የአላህ ስብሓነ ወተዓላ ፍትሐዊነትና አላህ ስብሓነ ወተዓላ ምን ያክል አዛኝ መሆኑን ያመላክታል ማለት ነው። ለምን ከተባለ አላህ ስብሓነ ወተዓላ ሁሉን ነገር ማድረግ ይችል ነበር አይደለም? ነገር ግን ረብል ዓለሚን አላህ ስብሓነ ወተዓላ ምን አደረገ? ሊአላ የኩነ ሊላሂ ሊናሲ ዓለ አላህ ሑጀተን በዕደ ርሱል ጣዖት የሚያመልኩ ሰዎች የአላህን ስብሓንሁ ወተዓላ መልእክት የአላህን ስብሓንሁ ወተዓላ ተውሒድ አንቀበልም ያሉት ሰዎች አላህ ስፊት ሲቀርቡ የዛኔ እኛ ማነገረንና ነው። በመሰረቱ የሰው ልጅ ተፈጥሮ በዚህ በዱንያ ላይ ያለው ነገር በሙሉ የአላህ ዋህዳንያነት ያመላክታል። በቀጥታ እንደመጣላቸው የሚያስረዳና አላህ ፍትሃዊ መሆኑንም የሚያመላክት ነው ማለት ነው። ኢዘን ፈላ ቡደ ሚን አልኢማን ከማመን በጣም አመና በአነ መሐመድ ረሱልላህ ነብዩ ሰለላሁ ዐለይሂ ወሰለም የአላህ መልእክተኛ መሆናቸውንና ወላ ቡደ አን ኑእሚነ ቢአንሁ ኻቲሙ ነቢይን የነቢያቶች መደምደሚያ መሆናቸውንም ማመን አለብን። የረሱሎች መጀመሪያ ኑህ አለይሂ ሰላም ሲሆኑ የነብያቶች መደምደሚያ ደግሞ ረሱል ሰለላሁ ዐለይሂ ወአለሂ ወሰለም ናቸው ማለት ነው። ምክንያቱም አላህ ሱረቱ ኒሳ ላይ ምን አላቸው? ኢና አውሐይና ኢለይካ እኛ እኮ ወደ አንተ ወህይ ያደረግን ከማ አውሐይና ኢላ ኑህን ልክ ወደ ኑህ ወህይ እንዳደረግን ሁሉ ወነቢይነ ሚን ባዕዲ ከሱም በኋላ ወዳሉት ነብያቶች ወህይ እንዳደረግኩት ሁሉ አለ። ኢዘን ነቢዩ ምን አላቸው? ኢሓኢ ኢለይከ ወደ አንተ ወህይ ያደረግኩት ልክ እንደ ነቢዩላህ ኑህ ዓለይሂ ሰላም ወህይ እንዳደረግኩለትና ከነቢዩላህ ኑህም በኋላ ወደ ለመጡት ነቢያቶች ወህይ እንዳደረግኩት አይነት ነው ሲል ይህ የቁርአን በራሱ ነቢዩላህ ኑህ ዓለይሂ ሰላም የሩሱሎች መጀመሪያ መሆናቸውን ያመላክታል። ምክንያቱም የአላህ መልእክተኛ ሰለላሁ ዓለይሂ ወአለሂ ወሰለም ሙርሰል ስለነበሩ ማለት ነው። እና የወህይ አይነቶች ስለሚለያዩም ደግሞ ወህይ የሚባለው ነገር ብዙ ጥሩቆችና ብዙ አይነቶች አለው። ለምሳሌ ሀታ ሰው ያልሆነ ነገር ላይ ሊከሰትም ይችላል። ቢማዕና ልኢልሃም ማለት ነው። የቁሉ ላህ ፈአውሓ ረቡከ ኢለ ነሕሊ ለምሳሌ ወደ ንቢቷ እንደዚህ አይነት ወህይ አይደለም። ልክ ለነቢያቶች የሚደረገው አይነት ወህይ መሆኑንም የሚወስን ነው ማለት ነው። ሱረቱ ኒሳ ላይ ያለ የቁርአን አንቀጽ እንደዚሁ የነብያቶች መደምደሚያ መሆናቸውንም ማመን አለብን ማለት ነው። ከሳቸው በኋላ ነብይ አይመጣም። ምክንያቱም አላህ ሱብሓነሁ ወተዓላ ምን አለ? ማ ካነ ሙሐመዱን አባ አሐድ ሚን ሪጃሊኩም መሐመድ ከእናንተ የማንም አባት አይደለም ወላኪን ረሱለላህ ነገር ግን የአላህ መልእክተኛና ወኻተመ ነቢይና የነቢያቶች መደምደሚያ ነው በማለት አላህ ስብሓነሁ ወተዓላ ኻተም መዝጊያ አድርጓቸዋል ማለት ነው። ይሁን እንጂ የአላህ መልእክተኛም ሰለላሁ ዐለይሂ ወሰለም ተናግረዋል፣ ከኔ በኋላ 30 አካባቢ የሚደርሱ ሶሒሕ ቡኻሪ ላይ በተጠቀሰ ሐዲስ ውሸታሞች ነቢይነን የሚሉ ይመጣሉ ብለው ተናግረዋል። ሁሉም ሙሐመዱን ረሱሉላህ እያሉ እኔ ነቢይ ነኝ የሚሉ ሰዎች እንደሚመጡ ተናግረዋል። እነሱ ውሸታሞች ናቸው ብለው ተናግረው ነበር። ሱብሃንአላህ። ሁሉም ውሸታሞችና በአላህ ሱብሃነሁ ወተዓላ ጠሪቅ ላይ የተሳሳቱ ሰዎች እንደሚሆኑም ወአነሁ ላ ነቢየ ባዕዲ ከኔ በኋላ ምንም አይነት ነቢይ የለም ብለው የአላህ መልእክተኛ ሰለላሁ ዐለይሂ ወአላ አሊሂ ወሰሐቢሂ ወሰለም ተናግረዋል ማለት ነው። እናም ይገርማቸዋል። የነቢዩ ሰለላሁ ዐለይሂ ወሰለም ካለፉ በቀጥታ እኔ ነቢይ ነኝ ብሎ አገር ያጠፋ የነበረው ሙሰይሊመቱል ከዛብ የሚባል ነበር። ዐለይሂ ለዐነቱላህ የአላህ ለዐና በሱ ላይ ይሁንና የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ምክር ሰጥተውት ነበር። አስሊም አሉት። ሰላም ወኢላ ግን አልሰልምም ካልክ ለያዕቅረነከ አላህ አላቸው አሉት። አላህ እየወግሃል አሉት። የሚገርማችሁ ነገር ያው የየማማ ጦርነት ጊዜ ወሕሺ የሚባለው ቋቲሉ ሐምዛ ሐምዛ ረዲየላሁ አንሁ የገደለው ሰውዬ በጦር ገደለው ማለት ነው። ወርውሮ ለምን የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም አስጠንቅቀውት ነበር። ሌላው እንደዚሁ የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ነብይ ናቸው ማለታችን እውስጡ ወይም መልእክተኛ ናቸው ማለታችን ብዙ ነገርን ያካትታል። አንደኛ تصديقه صلى الله عليه وآله وسلم فيما أخبر. يا الله ملكتنا صلى الله عليه وسلم يتناجرت النجر أونتنا وبلو مكبر مكبر بحيث لا يكون عند الإنسان تردد فيما أخبر به صلى الله عليه وآله وسلم. يا الله ملكتنا بتناجرت نجر لا أونتنا عدلم بلو مترات أرمي بالنجر لنا لا يجبام بل يكون في قلبه أشد مما ينطق أرسوك النياء يبلت عن دومي. الله ملكنا صلى الله عليه وسلم ما من علبت كما قال الله عز وجل في القرآن إنه لحق قال أرسوك أونتنا مثل ما أنكم تنطقون لكنا أنت من ناقرات شرقت عنده ونهوله. فالإنسان لا يشك فيما ينطق به يسولج بنقر ويتناتر تناقاري مهون علم ساليني يتناقركو يتناقاري عدل لهم للالشلم. كذلك ما ينطق به الرسول صلى الله عليه وسلم لا نشك فيه ونعلم أنه الحق. يا الله ملك تنين صلى الله عليه وسلم يتناقرد عندهم ليلة نبياتهم يتناقرد بهن أونت بمهن نترترم إن عندنا يمياسي زو. يا الله ملك تنين صلى الله عليه وسلم يتناقرد النجر أعونه. هلتنياو امتثال امره صلى الله عليه وآله وسلم ولا نتردد فيه. محمد رسول الله محمد اللهم لتنيا صلى الله عليه وسلم ناكشو يميلوت لوازمو يعزز تعالى الله لمالتو سورة الاحزاب 36 لاي وما كان لمؤمنين نالا لون دامان يقبام ولا مؤمنة لست عمان مما يقبام إذا قضى الله ورسوله الله أنه ملك تنعو كوسنا أمرا يتنعون من أجل أن يكون لهم الخيرة مرجع لنراتشو فيما قضى الله ورسوله الله أنه ملك تنعو بوسنو تنقر لاي سلالة يعززو تنقر مكة غلال لبن بل إليه قرآن أنكس لي أطيع الله الله أنت أززو وأطيعوا الرسول ملك تنعون من دزه سبحان الله أرندهم بمي أسفر عملكو من لا الله. فليحذر الذين يخالفون عن أمره يال ياكو كملك تنعو تأزاز يميك عرن السوچ تنكك وعلى أن تصيبهم فتنة فتنة عند التقات ماتشو أو يصيبهم عذاب أليم وإن كفتن يعيه ونرمجا. إمام أحمد بن ألوى تدريم الفتنة فتنة مالت من اندوانا تاوك عالله وهي الشرك معناه من دنو سويو ينبي صلى الله عليه وسلم تأزاز بزوك زي مخالفة يميا دارك كهونا ربما بميموت بتك زي راسو حسن الختام ما يقات موم مالت منو بلو يمي فسرو سوى تشالو. إذن عندنا الله ملكنا صلى الله عليه وسلم يتناقروا تنقر عو بلو ما منسيون سوس هلتنا عندنا تأزازات شون مكبل سوستنيا يكلكلو تنجر مكلكل. يا الله مرتي صلى الله عليه وسلم مكلكل على البت مالنا يكلكلو تنجر مالنا بحديث لا يكلكلو تنجر. أردتنيا محمد الرسول الله ميلو لوازمو ويمد مو ملكتنيا يمهون عيشو تكتلو يلي متأمي شلو نجر ألا يقدم قول أحد من البشر على قول النبي صلى الله عليه وآله وسلم. يا الله ملكتنا صلى الله عليه وسلم قال نققر يليلان سو ويم يليلان سو عبارال يفلقم طرو سو بيون يفلقم ملكام مسارا سو بيون كنبي صلى الله عليه وسلم قال ما سكدم اللبتم على النفس بتعمل ميقر ما اتشو نقر عندان دسوش نبي بتعمل ندال لاني لالو جن بحالاتشون يميك أغن نقر كهوانا ياباتو تشاتشون يمي اسم عما زرقاري تهيازة نقر سيهون جن لا يلعن بتعام نقر ما تشده مو هي النقر يميلو تي الله ملكتنا صلى الله عليه وآله وسلم الندى اللي يميلو سوش ناتشو نقر جن النزي سوش يبالو نجي يا الله ملكتنا يميو الدواء دلو مكنياتهم الله سورة علي عمران لاي نبي صلى الله عليه وسلم يمي ودنه له الله يمي ودنه له فكر وديتا بمن عينت ملكو عندما يقلس تناقرات قل إن كنتم تحبون الله بلاتشو الله يمي ودنه هناك فاتبعوني እኔን ተከተሉኝ ዩሕቢብኩሙላህ አላህ ይወዳችኋልና እናንተም መሐብላህ አላህን መውደድ የሚባለው ነገር መናጡን ቢትባዕ ረሱል ሰለላሁ ዐለይሂ ወሰለም አላህና መልእክተኛውን መውደድ የሚገለጸው ልቡ ላይ ያለው አዘማ የሚታወቀው በትባዕ ወይም በመከተሉ ነው ومن المعلوم جدا الى العلماء بجلس عند يتواقوا ان من احب شخصا عند سو يودد احب صورته جسثاونم ويحب تقليده في كل حاله واحواله وترحاله بياندندو نجر لاي كله يانن يافقرونا يوددون سو ممسل وين دمو يان يودو سو هونلني يالون كله نجر مهونن يملكتال نجر جن يا الله ملكتنا صلى الله عليه وسلم انه الدالن يالو جن يا نبي صلى الله عليه وسلم انا اي مسلم على بابساتشو هنيتاتشو تكباراتشو سبحان الله تعصي الاله وانت تظهر حبه الله انه الدالو تلا الله نقر جن الله انت تقارن الله هذا لا يه قد يجن لعمري في القياس بديعو ادمين بفتر جيت عمل اللهني በግምት ራሱ በጣም ሩቅ ነው ለምን እንኩንተ ሷዲቀን ፊል ሁቢ በፍቅርህ በውዴታህ አንተ ወነተኛ ብትሆን ለአጣዕተሁ ያዝዝህን ነገር ትታዘዝ ነበር ኢነል ሙሂብ ለመን ይሁብ ሙጢዑ አንድ የሚያፈቅር ሰው ላፈቀረው ሰው ታዛዥ ነው ተገዥ ነው ስለዚህም ያአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ንግግር ከማንም ንግግር ማስቀደም የለብንም አብዱላህ ኢብኑ አባስ አንድ ጊዜ ምን አሉ ሲናገሩ ዩሽኩ አንተንዚለ አለይኩም ሒጃራቱ ሚነ ሰማ አሉ ከሰማይ ድንጋይ ወርዶ ሊጨፈጭፋችሁ ይቀርባል አብዱላህ ኢብኑ መስዑድ ለምን አቁሉ ቃለ ረሱልላህ ያአላህ መልእክተኛ ቃለ አቡበክር ወዑመር አቡበክርና ዑመር እንደዛ አሉ ትላላችሁ እንዴ ሱብሃንአላህ يا الله مرتي صلى الله عليه وسلم يالو بالدرجة يتنو ابو بكر ان عمر يالو بالدرجة طيب ابو بكر ان عمر لا اندزه كتبالة كن الصبوها لأسا يالو انسو دمو من ما ينبوتا يالو من نبي صلى الله عليه وسلم قالوا لنو انا عرابت نقر اتنا وقنا ما لنو عندنا የነብዩ ሰለላሁ ዐለይሂ ወሰለም ያዘዙትን ማለት የተናገሩትን ነገር አው ብሎ ተስዲቅ ማረግ ሁለተኛ ያዘዙትን ነገር መታዘዝ ሲሆን ሶስተኛ የከለከሉትን ነገር መከልከል አራተኛ ያአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ንግግር የሌላን ሰው ንግግር ከዛ የበለጠ እህትራም ማድረግ የለበትም አምስተኛ አላ ይብተዳ ፊ ዲንላሂ ማ ለም ያቲ ቢሂ الرسول ሰለላሁ ዐለይሂ ወሰለም ያአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ካሉት ካዘዙት ካስተማሩት ውጪ የራሱ የሆነ ሌላ ፈጠራ ነገር ላይተገበር ነው ሰዋኡን አቂደተን በእምነትም ዙሪያ ይሁን او قولا او فعلا በንግግርም ይሁን በፊዓል وعلى هذا فيجتمع المبتدعين لم يحققوا الشهاده ان محمد الرسول الله صلى الله عليه وسلم اذا لك عند عبد الله الحريري የራሳቸውን እኩይ ተግባር ቢዳአተን ሐሰና በሚል ፍልስፍና ስም ለምሳሌ ቢድዓን የሚከተሉና ቢድዓ የሚሰሩ ሰዎች ባቸው ማለት ነው ምክንያቱም ረሱል ማለት መልእክተኛ ማለት ነው የዛን ደሞ ያአላህ Subhanahu Wa Ta'ala መልእክተኛ ልክ በትእዛዙ በህገ መንግስት ነው ለምሳሌ ኢትዮጵያ ላይ ህገ መንግስት አለ እዛ ህገ መንግስት ላይ ሌላ ነገር መልካም ነገር ሊሆን ይችላልና ብላችሁ ከህገ መንግስቱ ውስጥ መንግስት ታዘዘው ውጭ መስራትና እዛ ህገ መንግስት ላይ አንድ ነገር ለመጨመር መሞከር ይቻላል አይቻልም فما بالك بقانون رب العالمين بالله سبحانه وتعالى ህገ መንግስት እንዴት ነው ታዲያ ሰዎች ህገ መንግስት ላይ ይሄን ያክል ከሆነ ማለት ነው لماذا እነዚህ مبتدعዎች لانهم زادوا في شرعه ملكተኛው ህግ ላይ ጨመሩ ما ليس منه ከህጉ ያልነበሩ ولم يتادبوا مع رسول الله صلى الله عليه وسلم يا الله ملكتنا صلى الله عليه وسلم قال دمو سنة سرعة على زم على كبرات شوم إمام مالك اندالوت من أحدث في الدين بدعة يراها حسنة ملكامنات بلو بدعان ያመጣ የጨመረ አሉ። فكأنما قال ان الرسول صلى الله عليه وسلم خان الرساله መልክተኛው እኮ መልክታቸውን ክደዋል ሙሉ ለሙሉ ለህብረተሰቡ አላደረሰም ነው ከበስተጀርባው ልንረዳው የምንችለው አሉ ኢማሙ ማሊክ። ለዚህ ነው እኛ አህባሾችን እንግዲህ ባፈሩን በድንጋዩን ብለን ከሀገራችን ላይ ማንሳት አለብን። በነብዩ ሰለላሁ ዐለይሂ ወሰለም ላይ ዲምንየም ጣዕን ያደርጋሉ ማለት ነው እነሱ። አንድ በዲኑ ላይ ማለት ነው አምስተኛ። ስድስተኛ በረሱል ሰለላሁ ዐለይሂ ወሰለም ሐቅ ላይ ራሱ በሳቸው ሸኽስያ ላይ ቢድዓ ማድረግ አይቻልም። وعلى هذا فالذين يبتدعون الاحتفال بالمولد النبي صلى الله عليه واله وسلم لمثالي بساتو حق لاي مالت لك بمولد مسبسبن ناقشون في تحقيق شهاده ان محمد الرسول الله محمد الرسول الله بالو لاي يغدلو يهون ابابال نو لمن لان تحقيقها يستلزم الا تزيد في شريعته ما ليس منها የቅድሙ ዑሙማን ሲሆን እዝራይ ደግሞ እርሳቸው ላይ ራሱ እርሳቸው መናጥ ላይ እርሳቸው በተከተለ ነገር ላይ ራሱ ምንም አይነት መውሊድና መሰል ነገር ወይም ደግሞ የሞቱበት ወይም ደግሞ ሂጅራ ያደረጉበት ነገር ምናምን መባል የለበትም ማለት ነው። ሰባተኛ انت تعتقد بان النبي صلى الله عليه وسلم ليس له شيء من الربوبيه كاملكو የውጭ ነገር ከማወቅ ሌላን ሌላ ነገር የመሰለም ምንም ነገር የላቸውም ያአላህ መልእክተኛ ሰለላሁ ዐለይሂ ወአሊሂ ወሰለም። አይላ ዩዳ ያአላህ መልእክተኛ ሰለላሁ ዐለይሂ ወሰለም እርዱኝ ማለት አትችልም። ወላ ይስተጋፉ ቢሂ ኢላ ፊ ሐያቲሂ ፊማ ይቅደሩ ዐለይ فهو عبد الله ورسوله ያአላህ መልእክተኛ ሰለላሁ ዐለይሂ ወሰለም በአሁን ሰዓት ተባበሩኝ አንቱ ተሰሙኛለሁ ታውኛለሁም አይባልም። እርዱኝ ሊባል የሚችለው ማንኛውም ሰው በህይወቱ እያለና እዛው በቅርብ ካለና አንተም በሚተባበርብህ ነገር ላይ በሚችልበት ነገር ላይ ነው ማለት ነው። ወይም ማጀረት ቢህል አደቱ ቢስቲጋፈቲሂ አንድ ሰው ካንድ ሰው ተባበረኝ ብሎ ሊጠይቅ የሚችለው ነገር ከሆነ ነው። ከዛው ጫለ ነገር ግን አይቻልም ማለት ነው። لماذا الله سبحانه وتعالى من لا قل لا املك لنفسي سوره الاعراف 188 ላይ በላቸው እኔ ለነፍሴ አልቆጣጣረም نفعًا ولا ضرًا ጥሩ ነገር ማካበትና መጥፎ ነገር መከላከለ الا ما شاء الله الله يفقد لي كحل هنا بستقره شيخ ابن عثيمين من قال وبهذا نعرف ضلال من يدعون رسول الله بذهم يا الله ملكتኛ ተባበሩኝ እርዱኝ የሚሉ ሰዎች ጠማሞች እንደሆኑ ያመለክታል። وانهم ضالون في دينهم بديناቸው ላይ ጠማሞች ናቸው صفها افعقولهم باستساسባቸውም ላይ ችግር ያለባቸው ናቸው اذ ان النبي صلى الله عليه وسلم መልእክተኛው እኔ ለራሴ ምንም ማድረግ አልችልም ይያሉ ለሌላ ሰው እንዴት ሌላ ነገር ያደርጋሉ ብለው እነሱቸውን ለማምለክ ይሞክራሉ። من على الله سبحانه وتعالى سورة الجن كها اندسكها هولت لاي قل اني لا املك لكم ضرا ولا رشدا كننا مطفون نغير لنا انت يمقطعطر ادلهم بلاچو قل اني بلني ادلهم ليجير اني ليجيرني من الله احد سبحان الله كالله كو وجي مانم يمياستغاني يلم ولن اجد من دونه ملتحدا كسمچكو ممكان አላገኝም ብለ ተናገረ ብሎ ሱረቱ ጅን ላይ አላህ Subhanahu Wa Ta'ala የተናገረበት ነገር አለ ማለት ነው። እና ለላችሁ ሊሉ የፈለጉት ነገር ምንድነው እዚህ ላይ ያአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ኢባዳ ማድረግ ወይም በሳቸው ላይ ሁሉ ድንበር ማለፍ በየትኛውም ነብያቶች ላይ ማድረግ እንደማይቻል ሁሉ አይቻልም። ለምሳሌ አንድ ሰው ኢየሱስ ያየኛል ይሰማኛል እርሱ ጌታ ነው ካለ ይከፍራል ካዲ ነው ማለት ነው ሙሽሪክ ነው በአላህ የሚያጋራ ነው። እንደዚሁ ነብዩ ሰለላሁ ዐለይሂ ወሰለም ያውኛል ይሰሙኛል ይተባበሩኛል ይሰጡኛል ይነሳኛል ካለም ወሐተዛ ነፍሰ ሸይ ምንም ልዩነት የለውም። አይ አንሁ ሁወ ዐለይሂ ሰላቱ ወሰላም ያአላህ መልእክተኛ لو اراد الله به ما يريد ما استطاع احد من الناس ايمنا اراده الله سبحان الله عند سو Allah በመጥፎ ነገር ቢፈልገኝ አለ አላህ መልእክተኛ የአላህን ኢራዳ የአላህን ፍላጎት ከኔ ላይ ያስቀር የሚችል ነገር የለም። سبحان الله اذا كان كذلك نجر ذلك هنا فمن الضلال البين قلت كهنا تشمرنا اي يستغيث احد برسول الله صلى الله عليه واله وسلم بالله ملكتنيان اردني ليل مالنا بل هذا من الشرك اندوم ككهدتنا فلو جاء انسان مهموم مغموم الى قبر النبي صلى الله عليه وسلم عند سو اغثني يا رسول الله يا الله ملكتنيا اردني ابراهيم تبابرني نوح تبابرني كده ማለት ነብያቶች ቢሆኑ ራሱ ከአላህ ውጭ ይሄ ነገር መባል ስለሌለበት ይሄ ወደ ክህደት የሚመራ ወደ ጠሪቅ የሚመራ መንገድ ነው ማለት ነው። ነገር ግን ይሄ ነገር ከባድ መሆኑንና خطر መሆኑን የማያውቁ ሰዎች ካሉ እነርሱም ማስተማር የግድ ነው ማለት ነው። ይሄ የተውሂድ ጉዳይ ስለሆነ በዚህ ጉዳይ ላይ ሁሉ ህብረተሰብ ማስተማር አለበት ማለት ነው። ስምንተኛ محمد رسول الله የሚለው احترام اقوال النبي صلى الله عليه واله وسلم يا الله ንግግር ያው የመልእክተኛው صلى الله عليه وسلم ንግግር ማክበር እንዳለብን ማለት ነው። እንደዚሁ የአላህ መልእክተኛ صلى الله عليه وسلم በሰዓቱ የነበረውም ደግሞ ምንድነው ድምጻቸውን ከፍ ማድረግ እንደሌለባቸው መሰል ነገሮች ማለት ነው። سبحان الله الله سبحانه وتعالى من على يا ايها الذين امنوا ان انت ماينوت هو لا ترفعوا اصواتكم فوق صوت النبي دمصاچون كملكتهناو دمص بلاي كفات تادرغو ولا تجهروا له بالقول بدمص بنغغرم كفات تادرغو كجهر بعضكم لبعض ان تحبط اعمالكم وانتم لا تشعرون ساتوقوا تكبراچو بمولو كنتو دايهون الى الله سبحانه وتعالى ይህች የቁርአን አንቀጽ የወረደች ጊዜ ሳቢት ኢብኑ ቀይስ ኢብኑ ሸማስ የሚባል ሰሃቢ ነበር ይባላል። ነብዩ ሰለላሁ ዐለይሂ ወሰለም ፊት ኹጥባ ያደርግ ነበር። በጣም ድምጹ ደስ የሚልና አረበኛን ቋንቋ በጣም የሚችል ነበር ይባላል። ይህች ቁርአን የወረደች ጊዜ እቤቱ ቁጭ አለና ሌሊት ነሃር ያለቅስ ነበር። ሱብሃንአላህ እኔ ነኝ ድምጽ ከፍ ያለ ስለሆነ لا ترفعوا اصواتكم فوق صوت النبي بر الله يتناغرون انه يالا مسجد مهدون اقرطنا بيتو قچ برو يالقس جمر معناتنو ان من قد نو يتاله وكان من عادته صلى الله عليه وسلم اي يتفقد اصحابه يا الله منتني انغري صحابوچون كلي يدرس معناتي ابزو نبر استهداچو طروت سيلو هدو طرا فطرانا متى ሲመጣም ያለቅሳል ያላ መልእክተኛም ማዩብኪ ከያፋቢቱ አሉ። ምንድነው የሚያስለቅስ አንተ ፋቢት ሲሉት فقال انا صيت اني دمصيه تلق ነው واتخوفوا ان تنزل هذه الايه نزلت فيه ይህች ቁርአን የኔን ጉዳይ ያብራራች ነው ስለኔ እየተናገረች ነው ብዬ ነው ማለቅሰው አላቸው። لأن الله تعالى يقول أن تحبط أعمالكم وأنتم لا تشعرون بلو يلموين أني اللي هوني شلال بيينو سلاتشو فقال رسول الله صلى الله عليه وسلم يا الله ملك تنيا مالوت أما ترضى أن تعيش حميدا ترو مسقني ينكسو هنا لتنور أتفلق منه عالوت وتقتل شهيدا عالوت شهيد هنا هم لتقدر أتفلق منه وتدخل الجنان ثلاث نجر انت عنده ستنور بتام طرو نو متنورو ستتجدل شهيد الله ملكتنيا نغروت ياو يماما طورنت غزي تجدل مالنو مسيلمه الكذاب طورنت غزي رضي الله عنه سبحان الله ان محمد رسول الله يميلوت እነዚህን ስምንት ነገሮች ያካትታሉ። وتقيم الصلاه صلاه ብሎ ማለት الصلاه لغه الدعاء በአረብኛ ቋንቋ ሶላት ብሎ ማለት ዱዓ ማለት ነው። ለዚህ ብሎ الله سبحانه وتعالى من አላቸው መልእክተኛው صلى الله عليه وسلم ሲናገር ምን አለ وصلي عليهم አላቸው ادعوا لهم ለእነርሱ ዱዓ አድርግላቸው ኢነ ሶላተከ ሰከኑ ለሁም ያንተ ዱዓ እኮ ለእነርሱ ሰከን ነውና በማለት ነገራቸው። ስለዚህም ሶላት የሚለው በአረብኛ ቋንቋ ሲታይ ዱዓ ማለትን ያመለክታል። እንደዚሁ የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም በሐዲታቸው ላይ ሲናገሩ ምን አሉ? ምን ዱዓ ኢላ ወሊመቲን ፈሉጅብ መጥፎ የሌለበት ዛዛታ የሌለበት ዘፈን የሌለበትና ፈዋሒሽ የማይሰራበት ድግስ ላይ ተጠራ ሰውየው ፈሊጅብ እሺ ብሎ ይሄድ እንካነ ሷኢማን አሉ። እንካነ ሙፍጢራን ፈሊአኩል ጾመኛ ካልሆነ ይብላ አሉ የአላህ መልእክተኛ። ወእንካነ ሷኢማን ጾመኛ ከሆነ ደግሞ ፈሊሶሊ አይ ፈሊድዑ ዱዓ ያድርግ ብለው ተናገሩ የአላህ መልእክተኛ። ኢዘን ሶላት በዱዓ ይፈሰራል ማለት ነው። ብዙ ያረ ሆኑን የሚጠቁሙ ማለት ነው። ዝቡራ ላይ ግን ሊፈለይ ማለት የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ግን ምን አይነት ሙጅተማ መሆን እንዳለብን አላህ የሚፈልገው ሐታ ጾመኛ ብንሆን ጓደኛችን ግብዣ ተጠራን እዛ ቦታ ወይም ሌላ ሙስሊም እዛ ቦታ ላይ ሙንከርና ፈዋሒሽ ከለለ ወይም ሙንከር እየተሰራ ደግሞ አንተ ማስጠንቀቅ ከቻልክ ጥሩ ሙተማሲክ የሆነ ሙጅተማ ጥሩ ማህበረሰብ ጥሩ የበለጠ ጓደኝነታችን እንዲቀጥል እሱን ለማክበር ብለን መሄድ አለብን ማለት ነው። እና ወስጥላህን ሶላት የምትባለው ነገር ሙሽተቁም ሚነ ሲላ ይላሉ። ሲላ ግንኙነት ማለት ነው። ሊአነሃ ሲለቱን በይነ ልዓብድ ወረቢሂ በጌታውና በአላህ መካከል ያለው ብቸኛ ግንኙነት ነች እሷ ሶላት የምትባለዋ ነገር ማለት ነው። ኢዘን ሂ አፍዓሉን መክሱሳ የተለየች የሆነች ተግባር ነች። ፊ አውቃቲን መክሱሳ በተለየች ሰዓት ላይ ማለት ነው። ማለት አላህ ስብሓነ ወተዓላ እንደሚለው ኢነ ሶላተ ካነት አለል ሙእሚኒና ኪታበን መውቁታ እንደሚለው ሰዓቱ ከዚህ እስከዚህ ከዚህ እስከዚህ ተብሎ እንደታወቀ ሁሉ ያው በዛ ሰዓት ላይ የሚሰራ ነገር ነው ማለት ነው። ሶላት የሚባለው ነገር ሶላት የሚባለው ነገር ለሁለት ይከፈላል። ፈርድ የሚባል አለ፣ አምስት አውቃት ነው የግዴታ መሰገድ ያለባቸው ነገሮች። ሐታ ታሪኩሃ የክፍር ሶላት የማይሰግድ ሰው ይከፍራል እንደሚባል ማለት ነው። ሌላው ፈርድ ያልሆነ ሶላት ነው ናፊላ የሚባለው ሶላት ላይ ወዘተ የሚባለው ሶላት ልጀናዛም ሶላት ያለው ውስጥ ይካተታል። قال الله تعالى ولا تصلي على احد منهم مات ابدا علاچو سورة التوبة انقص 84 لاي ككهادينوچو مكاكل لاي مانم لا تسجد ولا تقوم على قبره قبراچو ملا يتقوم علاچو وتؤتي الزكاة بمقطلم مالت قلطف قلطف يا لما ابراريا بتش ساتن نلفو بيي نو زكان لتسط نو ዘካ ብሎ ማለት አስሉ አዘካቱ ዘካ የሚለው በአረብኛው አባባል ነማ መራራት ይሆን ይችላል። ولهذا يقال في اللغه العربيه زك الزرع اذا نما ይላሉ። አዝርቱ ሲራባ ዘከ الزرع ይላሉ ማለት ነው አረቦቹ። ወይም ደግሞ ንጹህ መሆን ዘካ ሊባል ይችላል። የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ሲናገሩ ምን አሉ? ዘካቱል አርድ ይፍሱሃ አሉ። የመሬት ንጽህና ደረቅ መሆኗ ነው። ሐታ መጥፎ ነገር እንኳን ቢያጋጥማት ነጃሳ የሆነ ነገር እንኳን መጥፎ ነገር ቢያጋጥማት ከደረቀ እዛ ቦታ ላይ ብትሰግድ ችግር የለም ማለት ነው። ዘካ የሚባለው ነገር ብዙ ምልክቶች አሉት ማለት ነው። በስጥላህ ግን ዘካ የሚባለው ነገር هي المال الواجب في الاموال الزكويه زكاه ግዴታ በሚሆኑባቸው ገንዘቦች ላይ የሚሰጥ ገንዘብ فيعطيه الانسان مستحقه الله قران ላይ ለጠቀሳቸው ድሃዎችና መሳኪኖች ፍራንክ መስጠት ነው تعبدا لله عز وجل ማለት ሩብ አልዑሽር ያስርቱን ሩብ ማለት ነው። ማለት ከአርባው ለምሳሌ ከአርባው አንድ ትሰጣለህ ማለት ነው። ሩብ አልዑሽር አድርገህ ተሰጣለህ ማለት ነው። ያንን ገንዘብ ያ ነው ዘካ የሚባለው ነገር ማለት ነው። ለነማን እንደሚሰጡ አላህ ለድሃዎችና ለመሳኪኖች ወዘተ ያለ አላህ ሱብሃነሁ ወተዓላ ተናግሯል። እና ይሄም ከባድ ነው ዘካ የሚባለው ነገር ለዲን የክኒዙነ ዘሃብ ወልፊዳ እነዛ ብርን እና ወርቅን የሚያካብቱ ወለንፊቁና ፊ ሰቢልላህ በአላህ መንገድ ላይ የማያበሉ ፈበሽርሁም ቢአዛቢን አሊም በሰማሚ በሆነ ቅጣት አብስራቸው ወዘተ ብዙ አለ ግን እዚህ ቦታ ላይ ስለ ዘካ ያንም ብዙ አለ የቁርአን አንቀጽ ወተሱመ ረመዳን አላቸው ለጥቆም ረመዳንን ልትጾም ነው አሶሙ ሉገተን ልኢምሳክ በአረበኛ ጾም ማለት ከአንድ ነገር መታቀብ ማለት ነው ولهذا قال الله تبارك وتعالى حكاية عن مريم سل مريم سنجر من على فقول إني نذرت للرحمن صوما إني لع الرحمن كو صوما تسيا لو باتشو فلن أكلم اليوم إنسيا إني زاري ما نمن سؤال على النجرم زي علم النجاجران الله سبحانه وتعالى مريم صوم بلطرو الله تنزر يالهني وهكذا نبي الله زكريا عليه السلام اذا صنبر مالت بعربيناو امساك وين كان دي نجر متاقب كنغغرين يهون كليلا نجر مالنو متاقب ايه صوم يبالال نجر جن بشريعة اولاي الامساك عن المفطرات كم ناس فطروا نجروش مالنو وين الامساك عن شهوتي الفرج والبطن كجبر سجاجننتنا اندزهم كمبلاتنا كمتطات متاقبنو من طلوع الفجر الثاني الى غروب الشمس ثلاث فجروچ አሉ ከሁለተኛው ፈጅሮች ፀሐይ እስከሚገቡ ድረስ تعبد لله تعالى بنيا نيا ادرجو لتمتاز العباده عن العاده صلاه طعم وين سلام ماهم لا يبلا ይችላል ቢንየቱ ጾም ይሄ ነው ጾም የሚባለው ማለት ነው ሌላው ደግሞ ወተሐጁ ልበይታ አላቸው ሐጅ ብሎ ማለት በአረብኛው አልቀስዱ ኢላ ሙዓዘሚን ወደ አንዱ ተከበረ ነገር ማሰብ ማለት ነው يعني يحجون ሲበት ዝብሪካን ሙዛዕፈራ እንደ ተባለው ማለት ነው ነገር ግን حج بمالت يتفلقوا أن تقصد بيت الله العتيق لأداء المناسك حج لمسرات ودى حرم توجه مادرقنو في وقت مخصوص بتلي ساعت تعبدا لله تعالى بلي ساعتنو الله من بلال الحج أشهر معلومات بتلي تقبارات وش مالنو እና ይህን መስራት ነው ማለት ነው ኢንስተጣተ ኢለይሂ ሰቢላ ግን ይሄን ምን ነው ለምን ምን ከሆነ ነው መንገድን ጉዞን ለቻለ ሰው ነው ማለት ነው ምክንያቱም አላህ ምን አለ ወሊላሂ አለ الناس حج البيت አለ ለአላህ በሰዎች ላይ حج ማድረግ ያለባቸው ኢንስተጣ ኢለይሂ ሰቢላ ሱረቱ አል ኢምራን 97 ላይ ማለት ነው መንገድን የቻለ ነው ወደዛ ጉዞን የቻለ ወደ ሐረም መሐጃ መመለሻንና ህዱስ ከመመለስ ድረስ ቤተሰቦቹ የሚበሉትና የሚመገቡት ነገር ካገኘ ግድ ሆነበታል ወመን ከፈረ ይካደ ደሞ ፈኢነላሁ ገኒዩን ዓሊም በሌላ ቁርአን አንቀጽ ፈተቁላህ መስተጣቱም ምናላቸው ቃለ ሰደቅት አይ አኸርተ ቢልሐቅ አላቸው እውነት ተናግረሃል የሚላቸው ጅብሪል እኮ ነው እሱ ቃለ ዑመር ፈአጅብና ለሁ ወስአሉሁ ወይሰድቁሁ إذن زاري نجدي سلا إسلام من النت تمر يا الله ملكنا صلى الله عليه وسلم لازل سويه من بلو ملسن دستو التمر إن شاء الله بميك أتلو تمر تحجن دمو الله كالا سلا إيماننا نجاقر لن سلا إحسان من نجاقر لن فسبحانك اللهم وبحمدك لا إله إلا أنت أشهد أن لا إله إلا أنت أستغفرك اللهم وأتوب إليك والسلام عليكم ورحمة الله وبركاته بنقرأت لي بيتنا أنتنا وتمرت لي كونيكشن أسوططي مقباس سلال شالك ودنجت بتأم إيك أرتات إيك الله والسلام عليكم ورحمة الله وبركاته مايك فري تاتشو كاركو وهلا يوم تاتشو قدعي يفتن لكاتشو علي أولو ስንደሰት ይደሰታሉ ስንከፋ ይከፋሉ የሚባል ነገር አለ። ይሄ እንዴት ነው? ሳሂህ ሀዲስ ነው ወይ? አንዱ ይሄ ነው። ትናንትና ካስተማሩት ውስጥ ለንያ አንድ ጥያቄ አለኝ። ምንድን ነው እኔ ሰላት በምሰግድበት ሰዓት ንያ አደርጋለሁኝ እየተናገርኩኝ፣ ያው ነዎች ሰል ሰላት እያልኩኝ ያው የምሰግደውን ሰላት እንትላለሁ እና ይሄ ነገር እንዴት ነው? እንደ ቢዳቱ ደላላ ይወሰድብኛል ወይ? እና እሱን ለመተው ምንድን ነው ማድረግ ያለብኝ? ላይክ ቢዳ ከሆነ እንሻላ እሱን ንገሩ እንሻላ። ኦኬ ማይክ ፍሪ ኡስታዝ። ያ ኦኬ ማይክ ፍሪ بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على رسول الله صلى الله عليه وسلم يمجمر استياكي لالله ملكتنا صلى الله عليه وآله وسلم عند نجروش يدرسوا اتشوال انا امتا اتشو مطفو نجر بمسارة بتكزين اندم يكفونا اندم يدسو ይሄ ነገር ثابت ነው የተረጋገጠ ነው ማለት ነው حتى صلاة على الرسول صلى الله عليه وسلم سنة ورد عندما يدرساتشو تناقروان الله ملك تنيا صلى الله عليه وسلم سنة قروا من أرو صلوا علي كجمعة بفيت بتلاقي صعب صلوات عندما ورد عززونا فإن صلاتكم تبلغون يتم بتابت فنون صلوات ما وردات لني درسن يالالو صحبتكم من أرو قالوا يا رسول الله أنت الله ملك تنيا هوي وكيف تبلغك انديت نو صلاتي يمدرسه لانت وقد اريمت علاچو بليت انت كموت تبسبساله انديت نو صلواتو يمدرسوت سلاچو فقال ان الله حرم على الارض ان تاكل اجسام الانبياء او اجساد الانبياء يا نبياتوچ اكو اكل اندايبسبسنا مريتن الله بنبياتوچ لاي اكل لاي ارم ادرغوباتال علات نا يهي نبي صلى الله عليه وسلم تككل نشاب بابالش قل هلو نقر يدرساتشو على الله متى صلى الله عليه وسلم مالت ياو إنا لنا يسمونا ليلا نقر نو بز بولدتو مكاكل ليونا تعلم على النو قلت نو ليلاو صلاة لاي نيا لاي من ناقر عرات ترك على الله بي سقدار له سسترك عزهور لالله بي سقدار له مأموما من بالو نقر ቢድዓ መሆኑ ወይም ህገወጥ ነገር መሆኑ የታወቀ ነገር ነው ማለት ነው። ግን እንዴት ነው መተው የምችለው ነው? ልክ አላህ መልእክተኛ እንዳሉ ሰለላሁ ዐለይሂ ወሰለም ውዱእ ታረጋለሽ ኢስባጉል ውዱእ ዐለ አልመካሪሂ አላህ ግዴታ ባደረገው ነገር ላይ ፈተስተቅቢል ቂብላ ወደ ቂብላ ትቅጣጭና በልብሽ አራት መስገድ እንዳለብሽ አምነሽ ወይም ዙሁርን መስገድ እንዳለብሽ ወይም ፈጅርን ሁለት ረካዓ መስገድ እንዳለብሽ አምነሽ አላሁ አክበር ብቻ ማለት ነው። حتى دمسشن كفسات تابرغي انكم منناغر كبيدانو ميقطرو بلبش بيچا ين نغر عملش الله اكبر معناتنو انا دمو يانن لبي وسط جبتوال الگبا ميالشي دمو الله اكبر الله اكبر اندزها اندان دي ميچنانقو سوتشالو يهم دمو تلاعبون بالدين بدين اندمچواتنا بدين اندمقلد اندميقطر علموچ ياستنققالو والله اعلم يا لا تكلف زنبلش ودي قبلة زروش الله اكبر بليش صلاه مسجد بيتشانه ويتشانانك ياسفلك جزاك الله ما يكفر يا جماعه تحبت مالت يجين يا انت يتقس دعاء مبال عليهت ሰውየው በመጀመሪያ ዱዓ ሲጀምሪ ቢስሚላህ ውዱ ስትጀምሪ ቢስሚላህ ብለሽ ትጀምሪያለሽ። ከዛም ስትጨርሽ ደግሞ اللهم اجعلني من التواشهد لا اله الا الله محمد رسول الله اللهم اجعلني من التوابين واجعلني من المتطهرين ማለትሽ ይሄ ትክክል ነው። ሁሉም ሙስሊም ማለት አለበት። ግን ይሄ የነብዩ ሰለላሁ ዐለይሂ ወሰለም ሱና ነው ማለት ነው። ግን ይሄ የውዱ ሱና ነው። ግልጽ ነው ማለት ሶላት ከመግባትሽ በፊት የቀጥታ ውዱ አድርገሽ ካደረግሽ በኋላ የምትዩ ነገር ነው ማለት ነው እንጂ ከሶላቱ ጋር የሚያገናኘው ነገር የለም። ቀጥታ ውዱሽን ጭርስ አድርገሽ ስታበቂ ወደ ሰላች እየሄድሽ ያለ ወላዛው እየጨረው እዚህ ጨረስሽበት ቦታ ላይ ያለሽ የምታደርጊው ዱዓ ነው። ይሄ ትክክል ነው። ግን ሌላው ግን ኡሰሊ ፈሪደተ ሰላት ዙህሪ ካላላችሁ ሰላታችሁ ተቀባይነት የለውም ያለው ይሄ ስህተት ነው። ምክንያቱም ይሄ ውስጥ እንደውም ሌላ ነገርንም ይይዛል። የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም አንድም ቀን ብለው አላሉም? አያውቁም ነበር ይሄን ነገር አስተምረውም አያውቁም ነበር። ታዲያ ሰላታቸው ትክክል ነው አይደለም ማለት ነው? እንደውም ቢድዓ ነው፣ ህገወጥ ነገር ነው። እና አንቺ ያልሽው ትክክል ነው፣ ግን ሰላቱ ጋር ሳይሆን ግንኙነቱ بعد الفراغ من الوضوء وضوء ከጨረስን በኋላ መባል ያለበት ዱዓ እንጂ ከሰላቱ ጋር ግንኙነት የለውም። ወይም ተክቢረተ ኢህራም ካደረግሽ በኋላ የሚሰራ ስራ የለውም። داخل الصلاه ከገባሽ በኋላ የሚደረግ አይደለም። ይሄ ንያ የሚባለው ግን አንቺ ጅሽን አንስተሽ ወደ ቂብላ ስትቀበል በሚደረግበት ጊዜ አላሁ አክበር ሲባል በቃል ኡሰሊ ፈሪዶተ ሰላቲ ዙህሪ ኡሰሊ አርባ ረካዓቲ ኡሰሊ ሰላሳ ረካዓቲ የሚባል አባባል ይሄ የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ሰሃቦቹና ሌሎችም ዑለሞች ሲያደርጉት ያልነበረ ስለሆነ ሰላት ይበቃል ላይበቃምማ ያለሱም የሚጠራጠር ሳይሆን ቢድዓ ነው፣ በላል ነው። ከአላህ መልእክተኛ ሰለላሁ ዐለይሂ ወሰለም አሐዲሶች በላይ የተጨመረ ነገር ሁሉ ተቀባይነት የለውም ማለት ነው። እና ጥሩ አስገነዘብሽ። ግን ውዱእን አዝካር ረስቼ ስለነበረ ጀዛኪላ ኸይር እህት መሪም። السلام عليكم ورحمة الله وبركاته. السلام عليكم ورحمة الله وبركاته. اوكي استاذ اني ما عندي ጥያቄ ያለኝ ዛሬ ከተማርነው አይ ቲንክ አመለጠኝ መሰለኝ እዚህ ጋር ወይ ደሞ አልገባኝም በትክክል فاخبرني ان اماراتها قال بهلا قال انت لد الامه ربتها يميلو استاذ እዚህ ጋር አሁን እኛ ባለንበት ጊዜ ልጆቻችን ማለት እኛ አገር ቤት በነበርንበት ጊዜ ቤተሰብ ሲያዘን እንታዘዝ ነበር እና እዚህ አሁን እኛ አሁን በውጭ ዓለም ማለት ነው ልጆች ትንሽ ሲያድጉ አይታዘዙም እና እኔ ከዚህ በፊት የሰማሁት ነው ግን ዛሬ አመለጠኝ መሰለኝ ኡስታዝ ሲያስረዱት አንተ ልደል አመት ማለት እዚህ አሁን ልጆቻችን ውጭ እንዳይወጡብን በማለት እናትና አባት ለልጅ ሲታዘዙ እና ያለን እና ይሄንን ለማለት ነው። ይሄ ነው ምልክቱ ያኒ የቂያማ ምልክት እሱም አንድ ነው ለማለት ነው ወይስ ይሄ ትርጉሙ ሌላ ነው? ኡስታዝ አንድ ጊዜ ደግሞ ቢደግሙልኝ ደስ ይለኛል። ጀዛኩሙላህ ኡስታዝ ክሊ ኦኬ ጀዛኩሙላህ እንግዲህ ክሊር ነው ማለት ነው። ጀዛኩሙላህ ማይክሩ ቢስሚላህ الرحمن الرحيم بسم الله الرحمن الرحيم የታችን ጥያቄ ጥሩ ጥያቄ ነው። ጥያቄው ግን ጥሩ ይሁን እንጂ ትምርቱ ግን አልተሰጠም ዛሬ። ግን ቢሆንም ስለጠየቀች ኢንሻአላህ ባጭሩ መልስ ሰጣታለሁ። ምንድነው የታሪኹ መጀመሪያ? اخبرني عن الساعه قيامتش እንደሆነች ንገረኝ አላቸው መላእክቱ ጅብሪል። قال ما المسؤول باعلم من السائل قالت ጠያቂው ከተጠያቂው የበለጠ እውቀት የለውም ማለት እኔ ቂያማ መች እንደሆነ አላውቅም ልክ እንዳንተው ነኝ አሉት። ምክንያቱም يسألونك عن الساعة أيان مرساها አላቸው አላህ فيما أنت من ذكرها ከአምስቱ ወሳኝ ነገሮች مفاتيح الغيب خمسون አሉ አላህ መልእክተኛ። አምስት የእውቀት የሩቅ ነገር ቁልፎች አምስት ናቸው። لا يعلمها إلا هو አላህ ብቻ እንጂ ከዛ መካከል መተሳዕ ቂያማ መቼ እንደሆነ ነው። ይህም መልስ ሲሰጡት ወአኽቢሪኒ አን አማራቲሃ ምልክቷን እስቲ ንገረኝ አሉት። የቂያማን ምልክቶች ሲሉ ከዛ መካከል እህታችን ያነሳችውን ነገር ነገሩት። እንዳይበዛ ማለት ነው። በነገራችን ላይ ነገ ከነገ በስቲያ የሚብራራ ነው፣ ግን ላንቺ መልስ እንዲሆንሽ ነው። ምናልባት ላትሳተፊ ስለምቺ በሰዓቱ قال انت لد الامه ربتها قالت ستيوا قالوا መውለዋን ልትወልድ ነው። በሰዓቱ ምንድነው ባሪያ የሚባል ነገር ነበር አይደለ? ባሪያዋን እኮ ወይም ደግሞ ሞግዚቷ አሰሪዋን ልትወልድ ነው ማለት ነው። ይህ ማለት ምንድነው? ልክ እሷ እንደ ሰራተኛ እሱ ግን እንዳሰሪ። የዕለሞች በጣም አላመሪ ታሪክ እዛ ሀዲት ማብራሪያ ላይ ይጨቃጨቃሉ ብዙ ጊዜ። የድሮ ዕለሞች ምን አሉ? ዒባረቱን አን አማል አን ዕቁቅ ልአውላድ፣ ህጻናቶች ልጆች እናቶቻቸውን አይታዘዙም። የቂያማ ምልክት አንዱ ዕቁቅ አልዋሊደይን ይበዛል። እንደምታውቁት አላህ ስብሓነ ወተዓላ ምን ብሎ ነበር? ፈላ ተቁል ለሁማ ኡፍ ብሎ ነበር። እጭ እንኳን አትበላቸው፣ እንደ የሚያስከፋ ቃል እንኳን አትናገር ነበር አይደለ? ነገር ግን የቂያማ ምልክቱ ምንድን ነው? እናትን ማስከፋት፣ አንተ ሊደል አመቱ ረበተሀ ማለት ይህ ነው ብለው ያብራሩ ሰዎች አሉ። እና የድሮ ዑለሞች በዚህ መልኩ የሚፈሰረዋሉ ማለት ነው። አሁን ያለው ዑለሞች ደግሞ ብዙ ዑለሞች ይህ ማለት አይደለም ትርጉሙ ብለው የሚያምኑ ዑለሞችም አሉ። አንተ ሊደል አመቱ ረበተሀ ብሎ ማለት ሞግዚቷ አሰሪቷ ልትወልድ ነው ማለት። አሁን አዲስ የመጣ ቴክኖሎጂ አለ ይላሉ እንደዚህ ዶክተሮች፣ አጥባዎች። ሁለቱ ባልና ሚስት ለሰሪያቸውን እንድታደርግ በስምምነት መሰረት እንድታረግዝ ያደርጓታል። ጠብአን በሸሪዓ አይበቃም። በነገራችን ላይ ይሄ ወፊህ ማዕነ ዚና የሐራም ትርጉም አለበት ውስጡም። እሷ ካረገዘች በኋላ ትወልደዋለች። እሷ ነበረች ያረገዘችው፣ እሷ ወለደችው። የምታሰራውና የምትንከባከበውም እሷ ናት። ታዲያ የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም የቂያማ ምልክት አንተ ሊደል አመቱ ረበተሀ ሞግዚቷ አሰሪዋ ልትወልድ ነው ማለታቸው ይህን የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም አባባል የሚያመላክት ነው ይላሉ ብዙ ዑለሞች። እና በዚህ ያክል ኢንሻአላህ አሁን ላንቺ መልስ የሚሆን ከሰጠሁሽ፣ ግን ወደፊት የሚመጣው ትምህርታችን ላይ ቢኢዝኒላህ ተባረከ ወተዓላ በበለጠ እንነጋገርበታለን። የዛን ቀን ብትገኝ ጥሩ ነው ብዬ ገምታለሁ። ማይክ ስሪ። ሰላም አለይኩም ወረህመቱላሂ ወበረካቱ። አፏን አቡ መሐመድ ላስቀድመውት ነበር፣ ልጄ እየረበሸች አልቻልኩም። ማይክ ከምን ዘገይ ብዬ ያስኩ። ኡስታዝ፣ የኔ ጥያቄ አሁን ለምሳሌ እኔ ቤት ፈርድ ሰግጃለሁ። ባለቤቴ ፈርድ ሳይሰግድ ይመጣል እና ከሱ ኋላ አብሬ ከሱ ጋር በጀማዓ መስገድ ከፈለግኩ እሱ የሚሰግደው አራት ፈርድ ከሆነ እኔ ሁለት ነውና ከኢማም በፊት ሰላመት መመለስ አይቻልም። ስለዚህ ይሄ ሁክም አለ ወይንስ እኔ የራሴን ሱና ዝም ብዬ ብቻዬን መስገድ አለብኝ ማለት ነው? ወይንስ ከሱ ጋር በጀማአ መስገድ እችላለሁ? ኢንሻአላህ ከገባው ጥያቄ ማይክ ፍሪ ይስጥ። ሰላም ብስሚላህ ራህማን ራሂም። እና የታችን ጥያቄ ጥሩ ጥያቄ ነው። ይህ ነገር ምን የተከሰተ ነው? እንደ ጥሩም የሚቆጠር ነው ማለት አንድ ሰው በአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ዘመን ጀማዓ አልፎት መጥቶ ሲሰግድ ህዝቡ ሁሉ ሰግዶ ነበር እና ብቻውን ሊሰግድ ሲል የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም በወንድማችሁ ላይ ሰደቃ የሚያደርግ አይገኝም ወይ አሉ ማለት ነው። ማለት አብሮት የሚሰግድና ጓደኛችሁና ወንድማችሁ የጀማዓን አጅር እንዲያገኝ አብሮ የሚተባበረው። ኢዘን አንቺ ከባለቤትሽ ጋርም ሆነ ሌላ ሰው ጋር ጀማዓ አብረሽ መስገድሽ አንደኛ የእሱን ሶላት በጀማዓ እንዲሆንለት ማድረግ ስለሚሆን በጣም ጥሩ ነው። በሁለተኛ ደረጃ ግን ማሰላመት ያለብሽ እሱ ጋር ነው። አራት ረካዓቴንም ቢሆን እንደ አጋጣሚ የሚሰገደው ነገር ከሱ ጋር አራት ዙሁር ከሆነ አራት መስገድ አለብሽ መሙላት አለብሽ ማለት ነው። እነማ ጁኢለ ልኢማሙ ሊዩተመ ቢሂ። ኢማም ማለት ያው እሱን መከተል አለብሽ ማለት ነው። ወላሁ አዕለም። ጀዛኩሙላሁ ኸይር። ማይክ ያዝ ማይክ። السلام عليكم ورحمة الله وبركاته. يسمعني؟ السلام عليكم أستاذ. ما شاء الله الله يجزاك الله خير. الله بتام ጥሩ ነገር ነው የሚያስተምረው፣ ግን ከርሱ ትንሽ ወጣ ይላል። እኔ የምጠይቀው በጣም የሚያስጨንቀኛ ማለት እንደው ከኛ ከሰዎች ጋር የምንቸገር ከሙስሊሞች ጋር ያስቸግራል ብዬ ምለው ብዙ ጊዜ አንድ ጊዜ አሁን ምን ይባላል ቀሪና የሚባል ነገር አለ ይባላል አብሮ የሚፈጠር እንግዲህ በምንም በምንም የማይወገድ ማለት ነው። እንግዲህ እንደገባይ ከሆነ እና እኛ ጋር እንዴት ተጣበቀ ጥሩ ላይሆን ወይም ሸይጣን ሸይጣን ልበለው እንደዚ በቀለል ለው እና እንዴት ነው ከነፍስያ ፕላስ ነፍስያ ተጨማሪ ነፍስያ ሸይጣን እንግዲህ ይሄ ሁለቱን ነገሮች እንዴት ነው መቋቋም የሚቻለው? ደግሞ አንድ እዚህ ላይ መጨመር እንፈልገው ነፍስያ የምትባለው ከአላህ ከአፈጣጠሯ እና ከአላህ ዘንድ የመጣች ነች ስለሚባል እንዴት ክፉ ሆነ ማለት ወደዛ ነገር የምትጎትትበት ምክንያት ይሄ በጣም ትንሽ ያሳስበኛልና እንዴት ነው መቋቋም የሚቻለውና ኢማናችን እንዲጨምር ማድረግ እንዴት ነው ልንቋቋማቸው የምንችለው? እስቲ ኡስታዝ በዚህ በኩል አንድ ነገር በሩኝ እስኪ። ሰላም አለይኩም። ሰላም አለይኩም። ሰላም አለይኩም ወራህመቱላሂ ተዓላ ወበረካቱ ኡስታዝ። ይቅርታ ያው ሁለት ጥያቄ ቀርቦ ትመልሳለሁ። ጀዛከላሁ ኸይር። ያው ተውን ቅድም ተጋጭተ ነው መሰለው ወይ ደግሞ ወንድማችን ያው ደቅጤ ማለት ነው። እና ለማንኛውም ኢንሻአላህ ኡስታዝ እንጠይቀው ከእንትን ነው ለምሳሌ ያዩሃ ለዚህ ክምለው እነ ለዚህ ቁጣ አስዋቱን እንደ ረሱሉላህ መውስ ይሄ መቃም ዑለማ ለምሳሌ ሚሉስ ይሄዳ ዑለማዎች ጋር ለምሳሌ አደብ ያኒ በረሱል አደብ ለምሳሌ አንድ ሰው ዕልም ያቀራ ሸኹ ላይ በሸኹ ላይ እንደዚህ ማድረግም በሱ ላይ መጮህ በዚያ ላይ ተጥቅጡ የሆነ አንባላል። ለምሳሌ ያው ለረሱላ የተባለው ግን ያው ግን ለማንኛው ዑለማ ያው ዓሊም የተወረሰው ኪታብ ነው ያው ዑለማ ወረሰላም ያላቸው እና ስለሆነ በዚያም ተጥቢቅ ሆናን ለምሳሌ አንድ ዓሊም አሁን ለምሳሌ በዚያ ባለንበት ዓለም አሁን በዚህ ሩም ስንት ዑለማዎች ይመጣሉ? ለምሳሌ በቦስፈር እናባራቸዋል ቀይ ይሰጣቸዋል አለ ይችላል አይደረግላቸው አንዳንዶቹ ኡስታዝ ያሉ በባይካ በትሪ ያወርዷቸዋል። እና ደግሞ ይሄ ስለ ንያ ሶላት ለምሳሌ ድሮ ሀገር ቤት እያለ ታውቃለህ ኡስታዝ ፊቅህ እየተቀራ ሳለ መዛሂቦች ከመዝሀብ ላይ አለ እና ያው እንደነ ሰደ ከፍ ሐሉ الناس اللي ولكنا نصلي زمان يعني صلي صلي የተባለ ታውቃለህ ሰዓት ሶላት የሚያርፋቸው ሰዎች ነው በአገር ቤት እና ውዱ ሲያርጉ ለምሳሌ ስንት ሸከል ያውቃሉና እንደዚህ ከፍ ሐሉ ብለ እንደዚህ ነው የነሱ ነገር ሳንደ ነው። እና ቢድዓ ከሆነ ለምሳሌ አራት መዛሂቦች ያው ታውቃለህ አንተ አለ ብሎም እናት ስለዚህም ገለጥ አድርጎት ጀዛክላሁ ኸይር ኡስታዝ ማይክ ፍሪ። بسم الله الرحمن الرحيم. الحمد لله رب العالمين وصلى الله وسلم على رسول الله صلى الله عليه وعلى صحبه وسلم اجمعين. وعليكم السلام ورحمه الله وبركاته ابو محمد. እና አሁን ማለት ነው አቡ መሐመድ ከጠየቁ ጥያቄ በፊት የወንድማችንን ጥያቄ እስቲ እንነጋገርበትና አንደኛ ቀሪና የሚባል ነገር አለ። እሱ ማለት ሸይጣን ማለት ነው እንፊካክ የለለው ነገር ነው ነው እና እርሱንስ እንዴት መከላከል ይችላል? ሁሉ ጊዜ አብሮ ሙላስቅ አይደለም ወይ? አንድ እሱ ነው። ሁለተኛ በዛ ላይ ደግሞ ነገር ነው የምትጣራው? እነዚህን ተቋቁመን ኢማናችንን እንዴት ማቆየት እንችላለን ነው። አንደኛ እነዚህን ነገሮች ሁሉ መቆጣጠር እንችላለን። አላህ ስብሐነ ወተዓላ ምን አለ? ኢነ ከይደ ሸይጣኒ ካነ ضዒፋ አለ። የሸይጣን ተንኮል እኮ ደካማ ነው በማለት አላህ ስብሐነ ወተዓላ ተናግሯል። ነፍስን በተመለከተ ማለት ደካማ ነው ብሎ ማለት يعني بمجرد ان تستعيذ بالله تبارك وتعالى بالله استعاذة تدرك ودا الله اتكال تدرك اعمال صالحه كسره በጣም يعني ቀላል ነገር ነው ነው። አንድ ሌላ ነፍስን በተመለከተ ሁሉ ነፍስ አንድ አይነት አይደለም። ብዙ ነፍሶች አሉት። አንደኛ النفس الاماره بالسوء بمطفو يمتازي هونهش نفس عليك قال الله ان النفس الاماره بالسوء الا ما رحم ربي ان ربي غفور رحيم عنده ينو ليلو النفس اللوامه راسوان وقاش هونهش معناتنا الله سبحانه وتعالى منالا فلا اقسم بالنفس اللوامة من جزي مراسوان كساش ناوكاش بغنش كو نفس امل عالهوني تلوم نفسها بسرعش ونجل راسوان توكسها لج للا ينيا نفس دموان نفس المطمئنة يمتبالونات يا ايتها النفس المطمئنة قولي الى ربك راضية مرضية يتبالي شو مالنو انا المهم نفساتك يتلا ايوناتشو ሁሉ ነፍስ ወደ መጥፎ የሚያዝ ሁሉ ነፍስ ደግሞ ጥሩ የሚሰራ ሳይሆን ጥሩ አለ መጥፎ አለ ሙጥመኢና አለ ለዋማ አለ ማለት ነው። እና የተለያየ ናቸው። አልሙሂም ግን ሁሉም ነገር በነርዝ ሁሉ ነገር ላይ ተገሉ ማድረግ በጣም ቀላል ነው። ያ እስልምና ከጠቢዓ ጋር አብሮ የሚሄድ ሃይማኖት ስለሆነ ነው። ጀዛከላህ ኸይር። ያ አቡ መሐመድ ጥያቄን በተመለከተ አላህ ሱብሃነ ወተዓላ ስለ ነብዩ ሲናገር ነው የሳቸው ጥያቄ። يا ايها الذين امنوا لا ترفعوا اصواتكم فوق صوت النبي سيل كنبيو بستجرباكو كنبيو دمصاچون كفاتا درغو ان الذين يغضون اصواتهم عند رسول الله وزت يميلو يقران انقصال يتادي امانته كعلموچم غابرو يهدال العلماء ورثه الانبياء سلوونو ልክ በዙሁ መልኩ ዑለሞችን ማክበር ያስፈልጋል ማለት አይደለም ወይ ይሄን ያስይዛሉ ይ ነው። በመሰረቱ እንደ ነብዩ ሰለላሁ ዐለይሂ ወሰለም ላይሆን ይችላል እንደዚህ። ግን ዑለሞችን ማክበር አለብን። ማለት እንደዚህ ዱዓቶችን ዑለሞችን ፉቀሃዎችን እነዚህን ያላህ ሱብሃነሁ ወተዓላ علم ሱብሃንአላህ የሚያደርሱ ሰዎችን اختارهم الله من بين الناس كسوچ ሁሉ መርጦ የሱን ቃል እንዲያውቁና ያላህ የረሱል ሰለላሁ ዐለይሂ ወሰለም ሱብሃንአላህ عرف الله ان الله በፈቱ الانبياء احترام ማድረግ ያለብን ማለት ነው። በተለይ ደግሞ ቀይ መስጠት ጥቁር መስጠት የሚባለው ነገር በጣም የሚገርም ነው። እንደዚህ እስከዚህ ደረጃ ዑለሞችን ማዋረድ አይገባም። طبعا جزاكم الله خير بارك الله فيكم ما يكفري. السلام عليكم ورحمة الله وبركاته. السلام عليكم. جزاك الله خيرا استاذ. طول تمرتنا والله زاري بزو تمارن. يعني طياقي سل وحي استمروا نبرنا يا وحي للنبي للنبي نو بلوال انا كذا دغمو سوره الاسراء تنش تقصرغو نبر لنب بلاو منا يادوت نغر نبر انا اني وي يعني طياقي لنبي موسى عليه السلام وحي ورد الله تعالى من مدار سمعتشالو انا بزيا لاي تنش بياسردن ان شاء الله ጊዜ ካለት ማለት ነው። ኢንሻአላህ ጀዛከላሁ ኸይር ኡስታዝ ማይክ ፍሪ። بسم الله الرحمن الرحيم ጥያቄውን ሙሉ ለሙሉ ጥያቄሽን ተረድቼው ከሆነ ወህይ የሚባሉት ነገሮች ብዙ ጥሩቅ እንዳላቸውና አላህ Subhanahu Wa Ta'ala ለነብዩላህ ሙሳ እናትም ወህይ እንዳደረገ ተናግሯል። ስለዚህ ጉዳይ ላይ ነው። አዎ በግልጽ ነው። እንደሚታወቀው አላህ Subhanahu Wa Ta'ala ነብዩላህ ዩሱፍ አለይሂ ሰላም ግብጽ ከገቡ ጀምረው ማለት ነው በኒ እስራኤሎች ግብጽ ውስጥ ይኖሩ ነበር። ግብጽ ውስጥ ይኖሩ ያሉ ፈርዖኖቹ በጣም በኒ እስራኤሎችን ያሰቃዩአቸው ነበር። ሴቶቹን እስራኤላውያን ለሴቶቹ አገልጋይ እንዲሆኑ ወንዶችን እስራኤላውያን ደግሞ ለወንዶቹ አገልጋይ ባሪያ እንዲሆኑ በጣም ይጨቁማቸው ነበር። ከዛ መቀነስ አለባቸው እየበዙ ነው እነዚህ ሰዎች አሉና ወንዶንዱም በሙሉ መግደል ጀመሩ። ህፃን ሲወለድ ወንድ ልጅ መግደል ጀመሩ ህፃናቱን በሙሉ። ሲገድሉ ወንዶቹ ሸክዋ ስሞታ አቀረቡ ወደ ፈርዖን ይባላል። እንዴ እነዚህ ወንዶች እየተገደሉ ነው እኛ አርሰን እኛ አርመን እኛ በቃ የወንድ ባሪያና የወንድ አገልጋይ ሰራተኛ ከግብጽ ምድር ላይ ጠፋ ማለት ነው ምን ማድረግ አለብን ብለው ለሱ ህትጃጅ ሲያቀርቡ ምን አለሱ እዚህን ጊዜ ምን አሉ ሲያማክሩ ምን እናድርግ አንድ አመት የሚወለደውን ወንድ ልጅ እንግደል አንድ አመት የሚወለዱትን ህፃናት ወንድ ልጅ ደግሞ ይደጉ የበኒ እስራኤሎችን የሚል ህግ ወጣ ማለት ነው። ነብዩላህ ሃሩን አለይሂ ሰላም ሲወለዱ ህፃናቶች በማይገደሉበት ሰዓት ላይ ተወለዱ። ነብዩላህ ሙሳ አለይሂ ሰላም ግን ሲወለዱ ህፃናቶች በሚገደሉበት ላይ ተወለዱ። ከዛም እንደማንኛውም ህፃን ሊገደሉ ነበር ማለት ነው በፈርዖን ህግ ከሆነ አይን የለውም ነበር እንደዚህ እንደ ኢህዲግ አይነት ነበር ሁክሙ ሰአላሁ ሰላም ተላ የፈርዖን ህግ ዋናው እሱ እንግዲህ ምንድን ነበር ፈስተخفቀው መሁ ፈአጣ ፈተበዑ የህብረተሰብ አስተያየት የማይቀበል ዲክታተር ነበር ይባላል በነገራችን ላይ እሱ ፈርዖን ብሎ ማለት والله እኔ በጣም ነው የሚገርመኝ አንደኛ ወጃ ህብረተሰቡን ፈሪቅ ተሱድ የሚል ህግ ነበረው ይባላል እሱ እርስ በርሱ አናክሰው በብሔር በቡድን በተለያየ ቀቢላ በሃይማ እንደዚህ አናክስ ነበር የሚለው فجعل اهلها شيعا الى الله ህብረተሰቡን ቡድን አድርጎት ነበር ያኒ አሁን ያለውን ያገራችንን አይነት ነው እኔ የግል አስተያየት ነው በነገራችን ላይ ሁለተኛ የሰውን አስተያየት استخفاف ያደርግ ነበር فاستخف قومه حبرتسبون اندجيل قطره فتبع الناسم تكتلوت انهم كانوا قوما فاسقين كهجوت اسن متعزز يال نبرباچو منا مالنا ونرسو المهم الله سبحانه وتعالى ان اوحى ودسيت يوا وحي ادرجه ان ارضعيه اطبيو فاذا خفتي عليه ይገርሉ ታልብለሽ በሚታፈሪበት ጊዜ ፈአልቂ ሂፊል የሚ ሱንዱቅ ውስጥ ሳጥን ውስጥ አስገቢና እባሃሩ ላይ ጣይው አለ ኢና ራዱሁ ኢለይኪ ያላህ እኛ ወዳንቺ መላሹን ከሙርሰሎቹም የማደርገው ነኝ አለ ያአላህ ቃል ኪዳን ነው አልሙሂም ቤተ መንግስት እንደዚህ ባህሩ ላይ ጣለችው ለከ አላህ Subhanahu Wa Ta'ala እንዳለው እባሃሩ ላይ ሲጣል የፈርዖን ቤተሰቦች በሰዓቱ ባህር ላይ كانوا يتسلون على شاطئ البحر አስየት ቢንቱ ሙዛህን رحمه الله عليها የፈርዖን ሚስት ሷ ሙስሊም ነች በነብዩላህ ሙሳ ያመነች ነች እዛ ከስከ ህፃኑ አገኙት سبحان الله فالقيت عليه በጣም ወደደቻቸውና ለፈርዖን ይሄ ልጅ የኔ ልጅ መሆን አለበት ብላ እቅትራ አደረገች እሱም ተቀበለና ቅፍራሁን በጣም እየተንከባከቧቸው ይያሉ አልጠባም ብለውም ቢያሉ ቢባሉ ቢደረጉ ቢባሉ ቢደረጉ አራ ደው አልጠባም ታዲያ አልሙኝም በእህትየዋ ጥቆማ የተነሳ ምናልባት አንዲት ሴትዮዋ አለች ጥሩ ቤተሰቦችም አሉ እስኪ ከጠባለ ጠቁማችሁ በማለት እዛ ቦታ ላይ ተሰራ ነበር ይባላል። እሷም ፊራውን ግቢ ውስጥ እህትየዋ እናቲቷን በደመወዝ ተኮናተረ ዛው ቤቷም እንዲሄዱ ተደረገ ደመወዝ እየተከፈላቸው ያረቡ ነበር። አልሙኝም አላህም ቃል ኪዳኑ ሞላ ኢና ራዱሁ ኢለይኪ ወዳንቺ ወደ መላሹ ነኝና ወጃኢሉሁ ሚነል ሙርሰሊን ከመልክተኞች ማድራጊው ነኝ ያለው ይሄንን ነው። ወህይ የሚባለው ነገር ይለያያልን ብዬ የጠቆምኩት ለዛ ነው ማለት ነው። والله اعلم ذاكم الله خير ما يكفي تاريخ ሁሉ ማሳጠር ያክል ነው እንጂ በጣም ረጅምና በጣም ብዙ ነው። ዛክም الله خير السلام عليكم استاذ انا جيت يا كرسوت الله يرضى ايه تكبرت النيا لو ملوتنا ياو መዘሀቦቹን የአራቱ መዘሀቦች እህትላፍና እስትማዕ አላችሁን። ለምሳሌ እንየ አሱን እንየቱ አሱን አሱ ሶላቱ ካነ የሩዊ የሩ ሶላት አልፈርድ ተዕይኑ አልፈርድ ቢአኑ ዙሩ አው አሱ መተለ ፈኢዛ ከበረ ምን ገይረ ተዕይን ፈእነ ተክብረ ላ ተስላ ህዚ ላይ እንግዲያው የመዛሀብ ነው አራቱ መዛሀቦች ነው። ይሄ ለሁሉ ቀደም ሰው ያው እንደ ቢዳ እንደሆነ አርግና እንግዲህ እነዚህ አራቱ መዛሂቦች ቢዳ ሳመጡ ነበር ማለት ነው። እንደ ነው ኡስታዙና እኛ ደግሞ ታውቃለህ ያደግንበት ፍቅየ ቀራን ታው አገራችን ያው ድሮ ስለል ያለ ሰው እንደው ሶላት የሚያሳልፍ ሰው በቃ ስለዚህ በጣም ግርያ ነው። ወላ ሱብሃንአላህ እንደው ሶላታቸው አላህ ይቀበለው ማለት ነው። ወላ ሱብሃንአላህ እና ይሄን ነው ኡስታዝ ሰሞኝ እናኔ የዛሬ ያው አራቱ መዛሂብ አለኝ ያው መዛሂብ ለአርባዓ ባን ላይ ሆነ ሙጀለድ አንድ ሙጀለድ እና ስለዚህ ከዛ ነው። ሰላም አለይኩም ኡስታዝ ረህመን ቢስሚላሂ ረህማን ረሂም። ያቡ መሐመድ ጥያቄ ጥሩ ጥያቄ ነው። እንዴት ነው ጥሩ ጥያቄነቱ? ተለፉዝ ቢንያ በንያ መነጋገር ቢዳ እንደሆነ ተናግረናል። ነገር ግን አራቱ መዛሂቦች አሉ አይደለም ወይ ነው። طيب اذا لي عند نغير على انديت نو عند نغير يالو اراتو مذهبوچ سنل من معناتاچن نو كاراتو مذهبوچ متاخر يهونو علماءوچ معنات متاخر يهونو امام ابو حنيفه امام مالك نا امام الشافعي سايهونو ليلوچ متاخروچ باراتو مذهب لا ويم عند اندوچ سلسلات يصافو بيناجر ማለት ንያው የበለጠ ንዒቃድ እንዲሆንለት ችግር የለም ያሉ አሉ እንጂ አራቱ አይሞች አሉ ማለት አይቻልም። ማለት ከአራቱ አይሞች ውስጥ ያሉ ትላልቅ አይማዎች ናቸው ቢዳ ነው ይያሉ ያሉት ማለት ነው። እና አንዱ ይሄ ነው። ሌላው እስከዛሬ የተሰራው ነገርሳ ከተባለ እኛ በሰዓቱ የሰራ ነው ትክክል ነው ብለን ያመንበትና ያ ነገር خطأ መሆኑን የሚያስረዳን ስለሌለ በሰዓቱ ኢንሻአላህ አውቀንም ቢኝ ብንል ነበር እንደ ወንጀል የሚጻፍብን። አሁን ግን በተረዳንበት ሰዓት ላይ ስለተመለስ አላህ Subhanahu Wa Ta'ala ደግሞ ኢንሻአላህ باذن الله اخلاص ካለን አጅራችንን ይሰጠናል። جزاك الله خير ابو محمد ماكفل ماكفل السلام عليكم ورحمة الله وبركاته. السلام عليكم ورحمة الله وبركاته. اوكي استاذ اهون سلك تدولو طياقي طيقلني بلوينا استاذ طياقيوم ك كدرساتن وچنو اسو مندنو استاذ من مندنو عند سيت كبالواغا تلايتا باند فتوات ከዛ በኋላ ሌላ ወንድ አገባች ያ ወንድ ሞተባት ሁለተኛው ባል ሞተ አላህ ይርሐመው እንግዲህ ሞተ አሁን ለመጀመሪያው ባል መመለስ ትችላለች ወይ ነው ጥያቄው። ኡስታዝ ኡስታዝ ገብ ጥያቄው واضح ነው። እሺ خلاص ማይክ بسم الله الرحمن الرحيم ايهታችን ጥያቄ ጥሩ ጥያቄ ነው። አንድ ልጅ ያገባች አገባችና ባሏ አንድ ፍቺ ብቻ ነው የፈታት። በመሰረቱ ከዛ በኋላ አንድ ፍች ከፈታት በኋላ ሌላ ወንድ አገባች። አግብታ ስታበቃ ያ ባለቤቷ አላህ ይርሐመው ከዛ ዓለም በሞት ተለየ ማለት ነው። እና ወደ መጀመሪያው ባሏ መመለስ ትችላለች ወይ ነው? طيب አንድ ነገር አለ በመሰረቱ አንዲት ሴት ስትፈታ ብዙ ነገሮች አሉ። ከነዛ መካከል ዒዳ የሚባለው ነገር መልሳት የለብንም። ዒዳ ብሎ ማለት ሴትዮዋ በተከታታይ 3 ሐይድ ማለት አለባት ማለት ነው። ያ 3 ሐይድ ካለፈ በኋላ ነው ማግባት የምትችለው። የሸሪዓ ህግ ነው ማለት ነው ይሄ። ግን ይሄ አንድ ሴት አግብቷት እና በትክክል አብረው ኑረው ከነበረ ነው ማለት ነው። ነገር ግን አግብቷት ቃል ኪዳን አድርገው አብረው ካልኖሩ ከፈታት ያለ ምንም ዒዳ ሌላ ወንድ ልታገባት ትችላለች። አብረው ከነበሩ ግን የግድ 3 ሐይቦችን ማየት አለባት። የአላህ ሱብሓነሁ ወተዓላ ጥበብ ነው በጣም ያኒ ሱብሓነላህ። እስልምና ብሎ ማለት ህግ ነው። እኛ ኢትዮጵያ ላይ የምናውቀው መስጂድ ውስጥ ብቻ ኢባዳ አድርገን የምንወጣ ሳይሆን ላ هو ሐያ متكامل ህገ መንግስት ነው ማለት ነው። ዓለምን ነው የሚመራው። 3 ሐይድ ካየች በኋላ ሌላ ወንድ ማግባት ትችላለች። አንድ ብቻ ከሆነ ወይም ሁለት ብቻ ከሆነ መመለስም ትችላለች ወደ መጀመሪያ ባሏ። ነገር ግን የምትመለሰው ልክ ሌላ ወንድ እንደምታገባ ሁሉ አዲስ ወንድ እንደምታገባ ሁሉ ሁሉም የኒካህ መስፈርቶች ሹሩጦች መሟላት አለባቸው። ሸሂድ መቅረብ አለበት። ወልየል አምር ሰው መወከል አለበት። ሌሎች አዳላ መኖር አለባቸው። ሌሎች ኒካህ ላይ የሚያስፈልጉት ሹሩጦች ሁሉ ተሟልተው ኒካህ ማድረግ ይቻላል። ምንም ችግር የለውም ወደ መጀመሪያው ባሏ ብትመለስ ማለት ነው። والله اعلم ግን ፍቹ አንድ መሆኑን እናረጋግጥ መጀመሪያ ላይ ወይም ደግሞ ሁለት ማለት ነው። جزاكم الله خير በነገራችን ላይ 3 ቢሆን ይቻላል። አንድ እስካገባይ ድረስ አግብታ ተፈታ ስለሆነ ችግር የለውም መመለስ ይችላል። المهم باي طريق እንደዛ አይነቶች ባለቤቷ የሞተባት ከአራት ወር ታስር ቀን ነው። እንደዚሁ ሐይድ የማታይ ሴት ከሆነች ደግሞ እድሜዋ ከፍ ብሎ ወይም ለህፃንነቷ ወይም ችግር ኑሮባት ሐይድ የማታይ ከሆነች ደግሞ ያቺ ሐይድ የማታየው ሴት በወራት ነው የምትቆርጠው። 3 ወር ማለት ነው። والله اعلم ما يكفي السلام عليكم ورحمة الله وبركاته يا جماعة السمال السلام عليكم ورحمة الله وبركاته جزاكم الله أستاذ مسيم أفو برون زاري إياك وش بمولو كزيم كزام يهونا نمسالة أن أنيم سلا سلاة لما تأيك فلقينا برا أنديتنا سلاة سنساقد إمام تكتلن بمن نساقد بساعد من دنو እኔ ድሮ ከኢማሙ እኩል ነበር ፋቲሃ መቀራው ማለት በልቤ ኢማሙም ሲቀራ። ግን ከዛ በኋላ የተማርኩት ምንድነው ኢማሙ ከቀራ ፋቲሃን ቀርቶ ከጨረሰ በኋላ ልክ ሱራ ሌላ ሱራ መቅራት ሲጀምር እኛ ፋቲሃ መቅራት እንዳለብን ነው የተማርነው። እሱን ነው አሁን የተማርኩት። እና አንዳንድ ጊዜ ምን አለ ኡስታዝ አንዳንድ ኢማም ሲያሰግዱ ፋቲሃውን ቀርተው ልክ አጭር ሱራ በሚቀሩበት ሰዓት እኛ ገና ፋቲሃን ስንጀምር ኦሬዲ አጭር ሱራ ቀርቶ ወርዷል ኢማሙና ያ የኛ ገና ፋቲሃ መቅራቱ ሊቋረጥብን ነው ማለት ነውና ይሄንን ነገር እንዴት ነው ከሱ ኩል ጨርሰን እንትን መውረድ አለብን ወይስ እንዴት ነው? ይሄንን ነው ግራ የገባኝና ሳት ጥያቄ ከገባውት ቢመለሱልኝ ጀዛኩም አላህ ኸይር ማይክ ፍሪ። بسم الله الرحمن الرحيم የታችን ጥያቄ ጥሩ ጥያቄና ፉቃሃዎች የሚወዛገቡበት መስአላ አንዱ ነው። ፉቃሃዎችን የሚያወዛግብባቸው ግን እኔ ኢንሻአላህ አጭር መልስ ሰጥሻለሁ ማለት ነው። حتى متأخر هنو علماء يوزاقبوا بطال بعند دنيا درجة عند مأموم ويمدمو إمام تكتلو يميسا قدسو هو لتاينت بحري علو عند دنيا بحري بجهرية صلاة لاي مالنو جهرية صلاة مالت إمامو دنس عوتتو يميك عرباتشو ساعتو جسي هنو ሁለተኛው ደግሞ ኢማሙ مخفي بمخفيا وين بخفا دمصن صوروا يميقرباتቸው يሆኑ የሶላት ቦታዎች ናቸው ማለት ነው። ኢማሙ ድምጽ አውጥቶ በማይሰግድበት ሰዓት ላይ ምን ማድረግ አለብሽ? በቀስታ ፋቲሃን መቅራት አለብን ማለት ነው። ያለብን በቀስታ ፋቲሃን መቅራት አለብን ኢማሙ ድምጽ ሳይዋጣ በሚቀራባቸው ሶላቶች ላይ። ኢማሙ ድምጽ አውጥቶ በሚቀራበት ላይ የዑለሞች ልዩነት አለ። تحقيق الكلام فيما يتعلق بالقراءة خلف الإمام يميل الأستاذ المبارك فوري رحمه الله بال رحيق المختومو بأردوك وأنقوا صفو نبر عند طراز مصحف فيما يتعلق بالقراءة خلف الإمام يميل يعني تاريا بأردو يتسعفون دكتور رسول الله العباس الهندي حفظه الله الله يطبق عجونا ودى عربين يترقموتنا بما لنهم النزل اي يهلون مادي الله استعاب كادر رقوبها لاغم من دنو دوران چي ستسارو ينبرو النقر تككل النتون يميان ملاكتنا ما لنو انديتنا وما لت امامو سيكارا عبرش مكرات ما لنو جن عبرش مكرات امامو سيكارا الحمد لله رب العالمين سيل عبرو الحمد لله رب العالمين مالت الرحمن الرحيم سيل عبرو الرحمن الرحيم مالت كفاتيها وجه اللون جن استماعنو عند امامو بميكارابت جزي هلت النقر مع مالاتو تتبك بالنار عند انيا فاتيحا انسيانا بابرو مانبب جن عبرو استماع مادرق من الله سبحانه وتعالى فإذا قرئ القرآن وعلى قرآن بمن نببت جزي فاستميعوا له وأنشتوا قرآننا الدامتوا إن أنتم ستفعلوا على إن بزاهم بمكتل آياتوا يميلوا ادعوا ربكم تضرعوا وخفية ودون الجهر بالكون دمسن تخفيض بمادرق الزوبو تالي يعني قرآن أنكس مانباب اندالبن يميان ملاكتو يقرآن أنكس وشالو بوزو أحاديث وشالو بنقرات شلي يعني يميان ملاكتو خلف الإمام لاي انديت مكرات هاللبن انديت مكرات هاللبن سلة سورة الفاتحة لاي بوزو خلاف وشالو بوزو استعراض وشالو قن ياو باتشرو هينو ملسو والله أعلم شيخ محمد علي آدم ويمدم حتى ابن حزم الظاهري بدرو قزي بحس هذا الرقوتي هنو اما انش متي وهتاتشني تأييتك اساتشو لمسالي امام سورة الفاتحة انكرتو سيابك على نو مكراتي اللبتي ميبالون يهين كنت تككل هذا اللمال والله اعلم بني يتا تككل نو بلو ميامن علمو تشالو اني اقن يمدقفو تككل هذا اللم يميلو تن علمو تشنو لمسالي شيخ محمد ناصر الدين الألباني رحمه الله ما أنه بجهرية وليف هل سموه مكرات يلبتن برو ينعمنو ناتشو بين ومع ذلك ياك مهونو قارقين إمامو كتقرابوها لا يكرا يميلون بدعا مهونو نعمران له المهم تككل إنه والله أعلم دكتور رسول الله العباس الهندين دالو تنا الشيخ المبارك فوري رحمه الله تحقيق الكلام فيما يتعلق بالقراءة خلف الإمام لاي إن دالوت عندزه امام الكلام فيما يتعلق بالقراءه خلف الامام ابو الحسنات اللكنوي رحمه الله ساجو من دالوت امامو قرصو سيابقا سايحون امامو فاتحان اسكم يقراو درس عبرو مقرات بين امامو نو فينا ما استواسم ياسفلغان والله اعلم ان شاء الله يالكوت قلص اندهونه يجباين جزاكم الله يجبا ግልጽ ነው ብዬ ተስፋ አድርጋለሁ። ከግልጽ ካልሆነ ግን እንደገና አብራራዋለሁ። ችግር የለውም። ስለዚህ አሰላሙ አለይኩም ወረህመቱላሂ ተዓላ ወበረካቱ። ኡስታዝ ጊዜ ያለሁት ወይ ስላት አዛን ሆኗል። እንዴት ነው ጊዜ ያለሁት? ግድ የለም ጥያቄ በስቷና እንዴት ነው ኡስታዝ አልተስማኒ? እዚህ ያየ ሶላት አዛን ሆኗል ቤት ለሐራም ጊዜ ከለሁት። እንግዲህ ጀዛከላ ኸይር ያለ አምሽ ሶላተክ። ሌላ ቀን ያው ጥያቄ ያላችሁ ሰዎች ጥያቄያቸው ረዳሚ ሲመጡ ነገ ይመጣሉ። እና ሶላት አዛ ሁናን ጊዜ የላችሁ ጭርስ ጊዜ በቃ አዛ ሁናን በመካ ሰማን ለጀማት ለጀማ እኽዋኒ ፊላ ከላስ ያኒ ኡስታዝ ወዳዓን ለከ አላህ ይውደደወት ጀዛከላ ኸይር። ሶላት ደርሶ ቦታ እንግዲህ ያው ማስተራ ጀዛኩሙላ ኸይረ ኡስታዝ ሶላት ደርሶ ቦታ ሶላት ትላሉ ወንድሞች እጃቸው እንግዲህ ጥያቄያችሁን ያዙ። ያው ሲመጣሉ ነገ ደግሞ ይመጣሉ፣ በዚህ አይቀሩ እና እንሻላ ጥያቄያችሁን ሐፍዙ፣ ጻፉት፣ ያዙት እና ይሄ ነው የምለው። ኡስታዝ የምትሉ ነገር ካለው ማይክ ፍሪ ሀላስ። እኔ እንግዲህ ያው ላንቱ ብዬ ነው ፍላስ እንዳያልፉ ብዬ ነው። ፈጀር ሰላም አለይኩም ማይክ ፍሪ።